الله نو بجزيات بزمنات هلو نجوسيونو جيتاشن الله سبحانه وتعالى ايشن جزي سلاساتان الحمد لله الحمد لله ان شاء الله እንግዲህ የተለመደው ትምህርታችንን እንቀጥላለን። ወደ ተለመደው ትምህርታችን ከመግባታችን በፊት ግን ጥቂት ነገሮችን ማስታወስ ወዳለሁኝ። ቢስሚላሂ ራህማን ራሂም። እንግዲህ እስከዛሬ ድረስ የተማርነው ያለው ትምህርት ኢስላሚክ ቶት ነው። ይሄ መዘንጋትና መረሳት የሌለበት ዋናው ቁም ነገር ነው። ኢስላሚክ ቶት ማለት እስላማዊ አስተሳሰብ ነው። ከቁርአንና ከሐዲስ መሰረት አድርገን አላህ Subhanahu Wa Ta'ala በመጽሐፉ የነገረን ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ያስተማሩንን እስላማዊ አስተምህሮቱን ነው እዚህ ቦታ ላይ ያካፈልን ያለነው። እስላሚክ ቶት ወይም እስላማዊ አስተሳሰብ ለሁላችንም አስፈላጊና ወሳኝ ነጥብ ነው። ምክንያቱም የእስላምን አስተምህሮት በቅጡ የተገነዘበ ሰው የሚፈጠረው ቤተሰብ በሰብእናውም በግለሰብ ደረጃ ትልቅ ለውጥ ነው የሚያመጣው። እና ዋናው ዓላማችንኛ ሰብእናው የታነጸ በእውቀት የተሞላ ኢባዳ ላይ የበረታ ትውልድ እንዲፈጠር ነውና እስላማዊ አስተሳሰብን መማር ከዚህ ለዚህ ነው ያስፈልገው። እስላማዊ አስተሳሰብ በሚለው ትምህርታችን ውስጥ በተከታታይ ፕሮግራም እያየነው ያለነው ወንድሞቼ እህቶቼ ሁላችሁም እንድታስተውሉኝ እንፈልገው the ideal muslim ነው። የሙስሊም ሰብእናን ነው እያየን ያለነው። ቁርአን የሙስሊምን ሰብእና በምን መልኩ ይገልጻዋል? ተወዳጁ ነብያችን ሰለላሁ ዐለይሂ ወሰለም ስለ ሙስሊም ሰብእና ምን አስተምረዋል? ዲን ሽሙል ነው እንላለን። ሃይማኖታችን ሙሉን ያጠቃለለ ዲን ሽሙል ነው። ሁሉ ነገርን ያካተተ ነው። ሁሉ ነገር ያካተተው ዲናችን ስለ እያንዳንዱ የህይወት ጉዳያችን እየገባ መንገድ የሚያስተካክልልን ህይወትን የሚቀርጽልን ነው። ከዛ አንጻር ሙስሊም ከጌታው ጋር ብለን ለመጀመሪያ ጊዜ አይተናል። ሙስሊምና ጌታው ያላቸው ግንኙነት the muslim and his lord ክፍል 2 የተማርነው ትምህርት the muslim and his own self ሙስሊም ከራሱ ጋር ያለው ግንኙነት 3 muslim and his parents ሙስሊምና ወላጆቹ ያላቸው ግንኙነት muslim and his wife ሙስሊምና ሚስቱ አራት ቀጥሎ ደግሞ ያያየን ያለነው ሙስሊም and his children ሙስሊምና ልጆቹ ነው። ባለፈው ፕሮግራማችን ሙስሊምና ልጆቹ በሚል ርዕስ ጥቂት ነገሮችን ነካክተናል። ያየናቸው ነጥቦች እንደ መግቢያ አላህ Subhanahu Wa Ta'ala ሱራ ተከፍ 18:46 ላይ እንደነገረን ህፃናት ልጆች ከአላህ ዘንድ የሆኑ ኒዕማዎች ጸጋዎች ናቸው። የዚህችም ዓለም ከመደሰቻዎች መካከል አንዱ ልጆች ናቸው። ሌላ የተመረከተ ነው የነበረው እያንዳንዳችን በተያዝነው ነገር ሁሉ ተጠያቂ ነን፣ ኃላፊነት አለብን። አላህም Subhanahu Wa Ta'ala ልጆችን የመንከባከብ ወደ ተሻለ ደረጃ የማድረስ ኃላፊነትን ጥሎብናል። እናንተንም ልጆቻችሁንም ድንጋይና ሰዎች መቀጣጠቢያ ከሆነችው ጀሀነም ጠብቁ ብሎ አላህ ሱረቱ ተህሪም 66 ላይ ነግሮናል። እንዲሁም ደግሞ ባለፈው የተመረከተነው he uses the best methods or systems in bringing up the children ልጆችን በማሳደግ ረገድ ወላጅ የሚከተለው አካሄድ በጣም ብስለትን የተሞላበትና ምርጥ የሆነ ሲስተም ነው የሚጠቀመው ብለን አይተን ነበር። And he demonstrates love and perfection ልጆችን በፍቅር በትህትና በርህራሄ ይንከባከባቸዋል ብለን ከቁርአን ከሐዲስ አስተውለናል። ለማስታወስ ያልነው እንዳንዘነጋው ኢንሻአላሁ Subhanahu Wa Ta'ala ዛሬው ደዋናው ትምርታችን እንገባለን። መቅዳት የምትፈልጉ ወንድሞች እህቶች ዝግጁ ሆኑልኝ። ለእናንተም የምትሰሙበትን ጆሮ በልባችሁ የምታስቀምጡበትን ንጹህ ልቦና ለኔ የምናገርበትን መልካም አንደበት አላህ ይስጠን። አሜን። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم In the name of Allah, the most compassionate, the most merciful, all praise and glorification be due to Allah, the creator of the heavens and the earth, and the lord of this universe. May peace and blessing be upon our beloved Prophet Muhammad sallallahu alayhi wa sallam. The blessed of speech is the book of Allah, and the birth of guidance is the guidance of Muhammad sallallahu alayhi wa sallam. We bear witness that no one is worthy of worship but Allah. We bear witness Muhammad sallallahu alayhi wa sallam is indeed the final messenger. But Allah sum ejig betam ruhruh ejig betam azany behono. ምስጋና አምልኮትና ውዳሴ ሰማያትና ምድርን ለፈጠረው ለጌታ ለአላህ የተገባ ይሁን። በተወዳጁ ነብያችን ሰለላሁ ዐለይሂ ወሰለም ላይም ያአላህ ሰላምና እዝነት ይስፈን። ምርጥ ንግግር የጌታችን ያአላህ ሱብሃነ ወተዓላ ቅዱስ ቁርአን ነው። መልካም ምሪት የነብያችን አለይሂ ሰላቱ ወሰለም መንገድ ነው። እነሆ ከአላህ ሱብሃነሁ ወተዓላ በስተቀር በእውነት የሚመለክ አምላክ አለመኖሩን እመሰክራለሁ። ነብዩ አለይሂ ሰላቱ ወሰለም የአላህ ባረና መልእክተኛ መሆናቸውንም እመሰክራለሁ። The Muslim and his children. ሙስሊምና ልጆቹ. The ideal Muslim. ስብእናው በእስልምና ያሸበረቀ ሙስሊም. He cares about his children. ስለ ልጆቹ እጅግ በጣም ይጨነቃል. He cares about his sons and daughters. ለሴትም ትሁን ለወንድ ልጁ ልዩ ትኩረት አለው። ባለፈው ፕሮግራማችን ልጆችን ከመናሳድግበት መንገድ አንዱ አቴንሽን ነው ብያለሁ። አቴንሽን ኢዝ ጊቪንግ ኬር ፎር አወር ቺልድረን። ለልጆቻችን ግምት መስጠት፣ ለልጆቻችን ቦታ መስጠት፣ ልጆቻችንን በፍቅር መንከባከብ ለልጆቻችን ያለን አቴንሽን ይጠቁማል። ትኩረት መስጠት። ለልጆች ትኩረት መስጠትን ከነብዩ አለይሂ ሰላቱ ወሰለም ተምረናል። ለልጆች ትኩረት መስጠትን በህይወታችን ውስጥ እንዲመጣ ምሳሌዎችን አስቀምጬ ነበር። ዛሬ አላህ Subhanahu Wa Ta'ala መልካም ፈቃዱ ከሆነ ልጆችን ከመናሳድግባቸው 3 መስፈርቶች መካከል አንደኛው አቴንሽን ወይም ደሞ ትኩረትን መስጠት መሆኑን ባለፈው ብናየውም ጥቂት ዳስሽው ማለፍ ፈልጋለሁ። In nature all human beings needs to have attention. That's why we are always standing in front of mirrors so as to be verified or beautiful or smart. ሁላችንም ጧት ተነስተን መስታወት እናያለን። መስታወት እናይበት ምክንያት ንጹህ ሆነን እንድንታይ፣ መልካም ሆነን ለሰዎች እንድንቀርብ፣ ቆንጆ እንድንሆን ነው። ይሄም የሚያሳየን ሰዎች ሁሉ በተፈጠሩ አቴንሽን እንዲፈልኖራቸው። ሰዎች አቴንሽን ቦታና ትኩረት እንዲሰጡን የሰው ልጅ ባጠቃላይ ይሻል ይፈልጋል። ከምንም በላይ ደግሞ ህፃናት ትኩረትን ይሻሉ። ለዛ ነው ስዕል ስለው በህፃንነት እድሜያቸው ስዕል ይስሉና ወደ እናት ወይም ወደ አባት ይሮጣሉ። ባባ አይሆው የሳልኩትን ስል እንዴት እንደሚያምር፣ ማሚ ኢልኝ እስቲ እንዴት እንደሚያምር ስለን ትላልች ወይም ይላል። because they need attention about it. ምክንያቱም ትልቅ አቴንሽንን ትኩረትን ስለሚፈልጉ። the muslim and his children. ሙስሊምና ልጆቹ። he demonstrates his love for them. ምንጊዜም ቢሆን ሙስሊም ትክክለኛ ቁርአንና ሐዲስ የገባው ሙስሊም ለልጆቹ ፍቅርን ይሰጣል። One of his primary partner duties is to demonstrate his love, mercy towards his children so that they will grow up confident, positive and optimistic. ምንጊዜ ሙስሊም እናትም ትሁን አባት ለልጆቹ ፍቅርን እዝነትን ያሳያቸዋል። ምክንያቱም ልጆቹ ኮንፊደንስ ያላቸው በራሳቸው መተማመን የሚችሉ positive thinkers አውንታዊ አስተሳሰብ ያላቸው optimistic and with high levels of self esteem ራስን የሚችሉና በራሳቸው መተማመን የሚችሉ ያደርጋቸዋል። compassion is a basic islamic characteristic and was one of the most prominent characteristics of the prophet sallallahu alaihi wasallam as anas radiyallahu anhu told us. anas radiyallahu anhu እንደነገረን ከነብዩ አለይሂ ሰላቱ ወሰለም ስነ ምግባርና ባህሪ መካከል አንዱ ነብዩ ሰለላሁ ዐለይሂ ወሰለም እጅግ በጣም ሩህሩህና አዛኝ መሆናቸው። በተለይ ነብዩ አለይሂ ሰላቱ ወሰለም ከልጆች ጋር ያላቸው ቅርበት፣ ነብዩ ሰለላሁ ዐለይሂ ወሰለም ለልጆች ያላቸው ፍቅርና እዝነት ልዩ ነበር። አነስ ይህንንም ታሪክ ይነግረናል። እንዲህ ይላል I never saw anyone who was more compassionate towards children than the messenger of Allah Subhanahu wa ta'ala. እንደ ነብዩ አለይሂ ሰላቱ ወሰለም ያአላህ መልእክተኛ የሚያክል ለልጆች እዝነት ያለውን ሰው አይቻላውቅም ይላል። ለልጆች እዝነት ያለው ሰው አይቻላቅም። His son Ibrahim was in the care of wet nurse in the hills around Medina. ልጃቸው የነቢዩ አለይሂ ሰላቱ ወሰለም ኢብራሂም ታሞ መዲና አካባቢ በኮረብታ አካባቢ ያለ ስፍራ መዲና ነበረ። He would go there we would go with him. ወደ ኢብራሂም አለይሂ ሰላም ወደ ኢብራሂም አፍዋን ወደ ልጃቸው ኢብራሂም ዘንድ ይሄዱ ነበር ወደ መዲና እኛም አብረናቸው እንሄድ ነበር አለ አነስ and he would enter the house pick up his son kiss him then come back ልጆቹ ጋር ይሄዱና ነብዩ ሰለላሁ ዐለይሂ ወሰለም ኢብራሂም ጋር ኢብራሂምን ያነሳሉ ብድግ አድርገው ይስሙታል ቤት ከገቡ በኋላ ይስሙታል ከዛ በኋላ ኢብራሂምን ስመው አጫውተው ልጃቸውን ነብዩ ሰለላሁ ዐለይሂ ወሰለም ወደ ቤታቸው ይመለሱ ነበር the prophet's mercy and love towards the muslim children including the little ones at a play ነብዩ ሰለላሁ ዐለይሂ ወሰለም ለልጆች የነበራቸው ፍቅርና እዝነት ልዩ ነበር ይሄ ደግሞ ምንረዳው ነብዩ አለይሂ ሰላቱ ወሰለም ለልጃቸው ለኢብራሂም የነበራቸው እዝነትና ፍቅር ነው መዲና ድረስ ሄደው ነብዩ ሰለላሁ ዐለይሂ ወሰለም ልጃቸውን ኢብራሂምን አይተዋል ስመው ዘይረው ተመልሰዋል Lazano Ines reports that whenever the Prophet sallallahu alaihi wasallam passed a group of boys he would smile fondly and greet them. Ines radiyallahu anhu minna Nabiyyu alayhi salatu wasalam min gizin bemenged siyalfu lijochin kayu lijochin simmelekatu befegekta betam desse bemil fegekta salamta ni setwachawal le hisanat lijoch. Ngidi asubut Nabiyyu alayhi salatu wasalam Allah zind yallachon deraja bemuslimu umma ust yallachon bota temelkatu. ለግን ነብይ ሰለላሁ ዐለይሂ ወሰለም ህፃናት መንገል ላይ ሲጫወቱ ካዩ መንገል ላይ የሚጫወቱት ህፃናት በሚያምር ፈገግታ ሰላምታ ይሰጣሉ በሚያምር ሰላምታ ሰላም ይሏቸዋል an example of his enduring educational wisdom is advice ለዛኑ ነብይ አለይሂ ሰላቱ ወሰለም ሙሁራዊ የሆነ ነብይ አለይሂ ሰላቱ ወሰለም ምርጥ አስተማሪያችን እንደመሆናቸው መጠን ጥበብ የተሞላበት ምክርን ይመክሩናል ይሄ ጥበብ የተሞላበት ምክር ምን ይላል Who is not one of ours who does not show compassion to our littles once and recognize the rights of our elders ለተናናሾቻችን እዝነትን የማያሳይ ለተናናሾቻችን የማያዝን ታላላቆችን የማያከብር ከእኛ አይደለም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ህፃናት ልጆችን ተናናሾችን ታላላቆች ለነሱ እዝነት ከሌላቸው እዝነት ከጠፋ በልባቸው ውስጥ ተናናሾች ደሞ ታላላቆቻቸውን የማያከብሩና ቦታ የማይሰጧቸው ከሆነ እነዚህ በርግጥ ከኛ አይደሉም ይላሉ ነብዩ አለይሂ ሰላቱ ወሰለም አቡ ሁረይራ ረዲየላሁ ዐንሁ said the prophet kissed al hasan ibn ali and al aqra ibn abi said i have 10 children i have never kissed any one of them ነብዩ አለይሂ ሰላቱ ወሰለም የአሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ልጅ አል ሐሰንን አግኝተው ሳሙ ሲሰሙ አንድ ሰው ያያቸውና I have 10 children እኔ 10 ልጆች አሉኝ and I have never kissed any of them አንዳቸውንም ስሚያቸው አላውቅም the prophet said sallallahu alayhi wa sallam ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉት he who does not show mercy will not be shown mercy ያ እዝነትን የማያሳይ ከአላህ ዘንድ እዝነት አይሰጠውም ከአላህ ዘንድ እዝነት አይኖረውም he who does not show mercy will never be shown mercy እዝነትን ለማያሳይ አይታዘንለትም ነው ያሉት ስለዚህ እንዴት 10 ልጆች ኖሮት ሰው ልጆቹን አይስምም እንዴት ልጆቹን አይንከባከብም ባለፈው የጠቀስኩትን ምሳሌ አሁንም ማነሳለሁ በአንድ ድርጅት ውስጥ ይሰራ የነበረ አባት ድርጅት ውስጥ ወረቀት ወይም ትንሽ የካርድ ነገር ሰዎች ያከፋፍላሉ እና አንዱ ካርድ የሚሸጠው 10 አም 3ቱም ካርድ የሚሸጠው 10 ዶላር ነው እና በ10 ዶላር 3 ካርድ ትገዙና ከዛ በኋላ ብሩ ተሰብስቦ ለድሆቹ ይውላል እና እዚ ፕሮግራም አዘጋጅተው ይሄዱና ለዛ ሰው ይሰጡታል 3 ካርዶች ይሰጡታል 3ቱም ካርዶች ላይ ያለው አይ ላቭ ዩ ነው የሚለው አይ ላቭ ዩ አይ ላቭ ዩ የሚል ተጽፎበታል 3ቱንም ካርድ ወሰደ 10 ዶላሩን ከፈለ እርዳታ ነው የረዳሉት በመንገድ አበጅተውለት ማለት ነው ይህ ሰው ለራሱ ማናገር ጀመረ አይ ላቭ ዩ ይላል የሰጡኝ 3ቱንም ትኬት የት አድርጌ ወስደዋለሁ ወዴት አድርሰዋለሁ እስቲ ለማንኛውም ኪስ ውስጥ ይቀመጥ ይለና ኪስ ውስጥ አስቀምጦት ማታ ወደ ቤት ሄደ ማታ ወደ ቤት ሲሄድ ትዝ ሲለው በኪስ ውስጥ ያለው ነገር አይ ላቭ ዩ ምን ነው ታዲያ ለምን ለልጅ አልሰጠውም ይልና ይወሰነና ልጁን ልክ በረር ሲከፍት ሲያገኘው አውጥቶ ይሄንን ካርድ ይሰጣው ልጅ ካርዱን ሲያዩ አይ ላቭ ዩ ይላል በጣም ተገረመ ዳድ አይ ዋንት ቶክ ቱ ዩ ቱዴይ አፕ ስቴር አባቴ እስኪ ፎቅ ላይና ላናገረ ፈልጋለሁ አለው ወደ ፎቅ ላይ ይዞት ከወጣ በኋላ he saw them again መሳሪያ ያሳየው you know today I'm going to kill today myself because you have never ever shown me compassion and mercy and love about him isn't it ፍቅርና እንክብካቤን አሳይተህ ስለማታውቅ ዛሬ ራሴን ልገልና አላጠፋ ነበር ንግር ግን ዛሬ ሰጠኝ i love you የሚለው አፈቅራለሁ ወዳለሁ የሚለው ካርድ ግን ቦታይ ውስጥ ትልቅ ነገር አሳድሮብኛል እንደምትወደኝም ገብቶኛል ብሎ ልጅ መለሰለት ነገሩ አጋጣሚ ተከስቶ አባት ነገሩ ተከስቶ እግረ መንገድ ኮንሲደንስ ሆኖ ነገሩ ሆነለት እንጂ ውስጡ ያለ ነገርም አልነበረም ለዛ ነው ነብዩ አለይሂ ሰላቱ ወሰለም ንዝነትን የማያሳይ አይታዘንለትም ሲሉ ያስተማሩት the prophet sallallahu alaihi wasallam the great educator ታላቁ አስተማሪ ነብዩ አለይሂ ሰላቱ ወሰለም always sought to instill the quality of mercy and compassion in people's hearts ሁሉ ጊዜ በሰዎች ልቦና ውስጥ ፍቅርንና አዝነትን ትህትናን ነበር ለማስፈን የሚሞክሩት to awaken their potential for love and affection ምክንያቱም ሰዎች ሌሎችን አካላት ማፍቀርን እንዲችሉ ነው which are the most basic of human characteristics ፍቅር የሚባለው ደግሞ በጣም ወሳኝ የሰው ልጅ ባህሪ ነው one day a boy came and asked the prophet sallallahu alaihi wasallam አንድ ጊዜ ነብዩ አለይሂ ሰላቱ ወሰለም አንድ ገጠር የመጣው ጠየቃቸው do you kiss your sons ልጆችን ትስማለህን came and asked the prophet do you kiss your sons we do not the prophet said what can I do for you if Allah has removed mercy from your heart ልጆችን ትስማለህ እንዴ ብለው ጠየቁት ነብዩ አለይሂ ሰላቱ ወሰለም አልስምም አለ we do not አልስምም The Prophet sallallahu alaihi wasallam ብሎ ነው የመለሱለት ታዲያ አላህ ከልብ ውስጥ እዝነትን ነቅሎ ካወጣብ ምን ነው አይሻ ረዲየላሁ ዐንሃ ሪፖርትስ እስኪ እናታችን አይሻ ረዲየላሁ ዐንሃ ምን እንደምትል እንስማ የነብዩ አለይሂ ሰላቱ ወሰለም እዝነት ለልጅ የነበራቸው ፍቅር ለልጃቸው የነበራቸው ቦታን አይሻ ረዲየላሁ ዐንሃ እንዴት ተላለች whenever fatima ረዲየላሁ ዐንሃ came into the room በማንኛውም ሰዓት ፋጢማ ረዲየላሁ ዐንሃ ወደ ቤት ስትመጣ the prophet would stop welcome her kiss her and offer her seat سبحان ربي offer his seat يا رب العالمين ነብዩ አለይሂ ሰላቱ ወሰለም ፋጢማ ቤት ስትመጣ ብድግሉና እንኳን ደህና መጣሽ ብለው ይስማታል ከዛ ወንበራቸውን ይለቁላታል አስተውል ማን صلى الله عليه وعلى اله وسلم ልጃቸውን ተነስተው እንኳን ደህና መጣሽ ይሏታን ይስማታን ወንበራቸውን ይለቁላታ ነብዩ صلى الله عليه وسلم ልጅም መልካም ናት ታጥሏለች kissim ተስማቸዋለች offer him her seat ከዛ መቀመጫ ለነብዩ አለይሂ ሰላቱ ወሰለም ታመጣላቸዋለች ትለቅላቸዋለች when she came to see him during his final illness የነብዩ አለይሂ ሰላቱ ወሰለም የመጨረሻ ህመማቸው በመማቸው ጊዜ በመጨረሻው ሰዓት ላይ ፋጢማ ለተዘየራቸው ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣች he welcomed her በዛው ውስጥ እንኳን ሆኖ ነብዩ አለይሂ ሰላቱ ወሰለም በመጨረሻ ህመማቸው እንኳን ሆኖ he welcomed her እሷ ፋጢማ ልጃቸውን በመልካም ተቀበሏት kissed her ሳሟትን ይላል ለልጃቸው የነበራቸውን ቦታ ነው የሚያሳየው ሱብሃነ ረቢ سبحان الله بخاري انه مسلم بزكبوتي حديث سلسله توست يالنو ايه نو نبي عليه الصلاه والسلام ليج كاباتو غا لينورو يميجباو فكرن بتچباچ نوروت ياسايون بتچباچ نوروت يملكتون in the light of this guidance بزي برهاناوي ممرا the true muslim cannot be stern towards his children treat them in a rough or mean fashion ايه ني مساله برهاناوي ممرا يتملكته متيم اونتنيا مسلم لجوچون አይንከባከብም በሥርዓት አይዛቸው ማለት አዳጋች ነው even if it is his nature to be reserved because this religion with enlightenment and guidance ምንም እንኳን ሰዎች በተፈጠሩ ሰለች እንኳን ቢሆኑ እነዚህ የእስላማዊ አስተምህሮቶች ግን ብርሃን አላብሰውት ሰውን ወደ ተሻለ መንገድ የሚመሩና ልቡን የሚያለሰልሱ ናቸው ነው ፍቅርን እንዲሰሩበት ያደርጋል so children are part of us ምንጊዜም ልጆቻችን የኛ ክፋዮች መሆናቸው መዘንጋት የለብንም going forth into the world at the point said ግጥሙ እንደዚህ እንደሚለው our children are our hearts ልጆቻችን ልቦቻችን ናቸው walking among us on the face of the earth ከእኛ ጋር በምድር ላይ የሚንቀሳቀሱ even if a little breeze touches them ትንሽዬ ነገር እንኳን ቢነካቸው we cannot sleep for worry about them ለነነሱ በመጨነቅ እንቅልፍ አይወስደንም parents should be filled with love ምንጊዜም ወላጆች ፍቅር ለልጆቻቸው ሊሰጡ ይገባል and care them ሊንከባከባቸው ይገባ willing to make sacrifice ለነሱ ሲሉ መስዋዕትነት መክፈል አለባቸው do their best for their own children ለልጆቻቸው ምንጊዜም ምርጡን የተባለው ነገር ሊያረጉላቸው ይገባል ነው ሊያረጉላቸው ይገባል a true muslim እውነተኛ ሙስሊም he spends on them willingly and generously ምንጊዜም እውነተኛ ሙስሊም ወላጅ ለልጆቹ በፈቃደኝነትና በቸርነት ገንዘብ ያወጣላቸዋል የሚያስፈልጋቸውን ሁሉ ያሟላላቸዋል Islam does not rely only on the parents' natural instinct to care for their own children. Islam ወላጆችን ተፈጥሯዊ የሆነውን ነገር ብቻ ለልጆች ስጡ ብሎ አያስተምርም። ያ ማለት ተፈጥሯዊ ማለት ልጆች ከአባትና ከእናታቸው የሚፈልጉት ተፈጥሯዊ ነገር አለ። ለምሳሌ ልጆችም ወላጆች ልጆቻቸው መንከባከብ፣ ፍቅር መስጠት፣ ለነሱ ቦታ መስጠት፣ ሳይኮሎጂካሊ ወይም ስነልቦናዊ ልጆቻቸውን መረዳት፣ መልካም ነገር ለነሱ መዋል። ይሄ ብቻ አይደለም እስላም የሚያስተምረው because sometimes parents may be reluctant to give up some of life's pleasures for the sake of their children. ምክንያቱም እያንዳንዱ የህይወት መስክ እስላም ስለሚያጠና እስልምና ለነሱ የሚያስፈልጉ ነገሮችን ወጪዎችን ማድረግ አለባቸው ብሎ ያስተምራል ልጆቻቸው እንኳን እነሱ ካለፉ በኋላ በደህነት እንዳይያዙ መንገድ ዛሬ ማበጀት አለባቸው ምክንያቱም ነገ ህይወት ከባድ እንዳትሆንባቸው ነብዩ አለይሂ ሰላቱ ወሰለም poverty has come close to disbelieving ድህነት ወይም ድህነት ብለን የምንጠራው ነገር ክህደት ልትሆን ተቃርባለች ብለዋልና ነብዩ ሰለላሁ ዐለይሂ ወሰለም በድህነታቸው ምክንያት እንዳይከዱ ነብዩ አለይሂ ሰላቱ ወሰለም ልጆቻቸውን ለልጆች ምናስቀምጣው ነገር ሊኖር እንደሚገባ ነው ያስተማሩ እስኪ የኡሙ ሰላማ ንግግር እናዳምጥ ኡሙ ሰላማ አይ ሴድ ኦ መሰንጀር ኦፍ አላህ ሰለላሁ ዐለይሂ ወሰለም ለነብዩ ሰላም እንዲያልኳቸው will I be rewarded for what I spent on the children of Salama በሰልማ በልጆች ላይ የማወጣው ገንዘብ ምንዳ ሆኖ አላህ ዘንድ አጅሮ ነው ይቆጠርልኛል እንዴ ብዬ ጠየቅኳቸው I'm not going to abandon them in any case for they are my children too በትኛውም ሁኔታ ልጨቆናቸው አልፈልግም ልጆችን ናቸውና የሚፈልጉት ማድረግ ፈልጋለሁ ነብዩ አለይሂ ሰላቱ ወሰለም he said እንዲህ አሉ yes you will be rewarded for what you spent on them በእርግጥ አሁን በልጆችሽ ላይ የምታደርጋቸው ነገሮች ሁሉ ለአንቺ ምንዳ ናቸው ሱብሃንአላህ እንዴት የሚያምር የኢስላም ህይወት ነው ባካችሁ በልጆቻችሁ ላይ የምታደርጉት መልካም ነገር ለእናንተ አጅር ሆኖ ቆጠረላችኋል አቡ መስዑድ አልበድሪ ረዲየላሁ ዐንሁ said وقال النبي صلى الله عليه وسلم when a man spends on his family with the intention of pleasing Allah and so በቤተሰቦቹ ላይ ገንዘቡን ሲያወጣ የጌታ ያአላህን ፊት ውዴታበት አላህ ዘንድ መልካምን እንደፈልጎበት ለቤተሰቦቹ ወጪ ቢያወጣ then it will be counted as sadaqa or charity ልክ እንደ ሰደቃ ተደርጎ ይቆጠርለታል on his part subhanallah በቤተሰብህ ላይ የምታደርገው በቤተሰብሽ ላይ የምታወጫቸው ወጪዎች እንደ ሰደቃ ተደርገው ይቆጠራል Islam considers spending on one's wife and children to be one of the best kind. And abat wem nat Islam nifelgo lebetsebochu turu genzebin maqat yemichil saw ndiwon naw. Turu genzebin ndawata naw. Mekniatum one of the deeds which will be bring the greatest rewards. Lewalajoch wem demo lelijoch minnawataw genzeb mindan kemiasgenyu tuluku mindan kemiasgenyu mengedosh nachawna. Eski yenabiyyu alayhi salatu wassalamin حديث من الملكات أبو هريرة رضي الله عنه who said صلى الله عليه وسلم money you spend for the sake of Allah لالله بلا يمتاوطاو غنزب لالله يمتاوطاو غنزب بالله منجلا يمتاوطاو غنزب money you spend for free slave باران نصالة ماوطات بلا يمتاوطاو غنزب money you give in charity to a poor ለድሆች ሰደቃ ይሆናል ብለ የምታወጣው ገንዘብ and money you spend on your family በቤተሰቦችህ ላይ የምታወጣው ገንዘብ the greatest any reward for all of this is spending on your family ከነዚህ ሁሉ ግን አይሰማም እንዴ እጃውጣችሁ ኦኬ ኮሜንት ነው ማይክ ፍሪ ሰላም አለይኩም ኡስታዙና በጣም ይስማል በጣም አሪፍ ነው እኔ እጃውጡ ያልኩት ሩሙስተ መኖራችንን ለማሳየትና ለድጋፍ ነውና ሩሙስተ ያላችሁ እጃችሁን ያውጡ ምክንያቱም ኡስታዝ ስሙን ቀይሮ ስለገባ ደርስ ማነው ሪከርድ እንዳይመስለው ብዬ ነው ኡስታዝ ድጋሚ እጅህን አውጣና ማይክ ልልቀቅልህ አላውፍ ከበጠበትኩኝ አውፍ በሉኝ ሩሙስተ ያላችሁ በዛው እጃችሁን አውጡ ማይክ ፈሪ ኡስታዙና السلام عليكم ورحمة الله وتعالى وبركاته أبوك ألوكم مكوني إجاو تطبلو اللين دي أفو بلوين هالصالي تمرتي لي هونو أل سماهم أنتن يتسعفون على نبوكم مش تقرون قد أنا إجين مع الله تالجين ما يكين أو تشان أنا أنت إجاو تشون أوت إجاو لو إجاو تاندات المنجي እጃለው እጅ አውጣ በተቃራኒው ሌላ ነገር ትርጉም ስላለው ማለት አቡኬ እጅ አውጡ ወደ እጅ አውጣ ምኮ አንተ خيرሽ ወደ ትምህርታችን እንቀጥም ለማንኛውም እጃችሁ እኮ ቀይ ቢሆን ኖሮ ስቶፕ ነው ስቶፕ ቆም ማለት ነበር የሚሆነው ትርጉሙ ጥሩነቱ ቀይ አይደለም خير ወደ ትምህርታችን እንምጣ سبحان الله حديث በጣም የሚገርም ሐዲስ ነው አስተውሉ በአላህ ላይ የምታወጣው ገንዘብ ባራን ነፃ ለማውጣት የምታወጣው ገንዘብ ድሆችን ለመርዳት የምታወጣው ገንዘብ ለቤተሰቦችህን ለመርዳት የምታወጣው ገንዘብ ከነዚህ ሁሉ ግን በላጩ ለቤተሰብ የምታወጣው ወጪ ነው ገንዘብ ነው سبحان الله አጅብ በጣም የሚያጅብ ሐዲስ ነው ايه مالت بيتسام من يال تلك بوتان در ستا ولجوش من يال تكروت اندر تشراتشو يمياسا ينو In another report narrated by Muslim the Prophet صلى الله عليه وسلم said Muslim بذكا وعليه صلى الله عليه وسلم اندي هلال The best money a man can spend is money he spends on his children مرت غنزف اندسو اوت قبلن منرو مجينو للجوشو يمياوتا وغوشينو Money he spends on his mount for purpose of jihad la jihad tabulo yemiyotam genzeb no and money he spends on his friends for the sake of allah la allah bro bogwadenyochu beislamay wendemochu bogwadenyochu makakkel la bogwadenyochu bro yemiyawotaw wochi no enezi sostu betam the best nacho no the true muslim is happy to spend on his family bachuru na betekelu muslim በእውነተኛ ሙስሊም ስብእናው በእስላም የተጸዳ ሙስሊም ለወላጆቹ የሚያወጣው ወጪ በጣም ያስደስተዋል because he is certain that whatever he spends on them and others with the intention of pleasing Allah ምክንያቱም እውነተኛ ሙስሊም የሚያወጣው ወጪ ለቤተሰቦቹም ይሁን ለጓደኞቹ ለአላህ ብሎም ይሁን ለድሆች የአላህን ፊት ሽቶበት ከአላህ ዘንድ ምንዳን ተመኝቶበት ስለሆነ በእርግጥም تلك اجرن ياغنيا will bring him reward تلك مندان ياسغنيا even the morsel of the food which he may rise to his wife's mouth in a light-hearted gesture لميستن كون يمياغورسات غورشا الله زند مندان اندالو ني تنغرن سعد ابن ابي وقاص رضي الله عنه نبي عليه الصلاه والسلام اندي بلاوالو يلنا you will never spend anything for the sake of allah without there being a reward for it لا الله بلا من النجر اتوطم الله بوطاهو نجر لا من دا يميسطو يميلغس بيهون انجي even the food which you put in your wife's mouth بميست انكون افلا يمتادرغو غورشا الله زند مندا الله ميست لباولا بال لميستو بميادرغو انكون غورشا الله زند مندا الله الله زند تلك مندا الله ادلم لجي لماصدق የምታወጣው ለልጆችህ የሚሆን ገንዘብ ይቀርና ነው ሱብሃንአላህ ሌላኛው Muslim, a true Muslim, does not discriminate between sons and daughters in his affection and spending. በሚሰጠው ፍቅርና በሚያወጣው ወጪ ወይም ገንዘብ ሙስሊም በልጆቹ መካከል በወንድና በሴት ልጆቹ መካከል ልዩነት አያደርግም። ልዩነት የለም በእስልምና አስተምህሮት ውስጥ ሁሉም አንድ ነው። በጌታ በአላህ Subhanahu Wa Ta'ala ፊት ሞገስ ያለው ፍጡር ነው። Some people are disappointed to have daughters. በርግጥ አንዳንድ ሰዎች ሴት ልጆች ስላላቸው ይበሳጩ አሉ። በሴት ልጆች ሲበሰሩ ደስ የማይላቸው ሰዎች አሉ። And with that Allah has given them only sons. Allah ወንድ ልጆችን ብቻ እንዲሰጣቸው የሚያስቡ የሚመኙ ሰዎች አሉ። They do not know of the great reward which Allah has promised to their father who has been given daughters. ነገር ግን አንድ ነገር ዘንግተዋል። ሴት ልጆች ላሉት አባት አላህ Subhanahu Wa Ta'ala ምን ያህል ምንና እንዳዘጋጀለት ዘንግተዋል አላወቁም። Accept them, takes care of them. ሴት ልጆች እንዳሉት አምኖ ቢቀበል ቢንከባከባቸው give them a good upbringing በመልካምም ቢያሳድጋቸው showers love and affection upon them በእነሱ ላይ ፍቅሩን ቢያሰፍን even they knew the reward that waits the caring merciful father or givers በጣም መልካም መንዳን የሆነ ከጌታው ዘንድ ያገኛል። አረ እንደውም ወንዶች ልጅ የተሰጣቸው በእርሱ እስኪቀኑ ድረስ ይህንን የነብዩ አለይሂ ሰላቱ ወሰለምን ሐዲስ እንካችሁ ወንዶችን ብቻ ለምትመኙ አባቶች እናስቀናችሁ። ነብዩ አለይሂ ሰላቱ ወሰለም እንዲህ ይላሉ whoever has three daughters and is patient with them ሶስት ሴት ልጆች ያሉት በእነሱም ላይ የታገሰ give them food and drink ምግብና መጠጥን ካሟላላቸው and clothing them from their earnings የሚለብሱትንም ልብስ በሙሉ ካሟላላቸው they will be for him a shield against the hell for the day of resurrection በትንሳኤ በቂያማ ቀን ጭንቅ በተሞላበት ቀን ለአባታቸው ሸፋዓ ይሆናሉ In another report በሌላኛው ደግሞ ዘገባ whoever had three daughters and sheltered them ሶስት ልጆች ኖሮ ሶስት ልጆችን በእንክብካቤ ያሳደገ በጥሩ ሁኔታ ያሳደጋቸው provide them what they need and show compassion toward them የሚሹትን ነገር የሚፈልጉትን ካቀረበላቸው እንዲሁም ደግሞ ለነሱ እዝነትና ፍቅርን ካሳያቸው will certainly deserve paradise ጀነት ይገባዋል ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ሶስት ልጆች ኖሮት መጠለያቸውን ምግባቸውን የሚያስፈልጋቸውን አሟልቶላቸው ቁሳዊ ብቻ ሳይሆን ደግሞ ፍቅርና እንክብካቤንም ሰጥቶ ካሳደጋቸው will deserve what paradise ጀነ ይገባዋል ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ጀነ ይገባል among them asked እንደም ከሰዎቹ መካከል አንድ ሰው ጠየቀ ነብዩ አለይሂ ሰላቱ ወሰለም and if they are two on messenger of Allah ሁለትስ ከሆኑ ያላህ መልእክተኛ ሆይ ብሎ ጠየቃቸው and ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምናሉ even if they are two ሁለቱም እንኳን ቢሆኑ ሴት ልጆቹን ተንከባክቦ ያሳደገ ቁሳዩ ብቻ ሲሆን ደግሞ ፍቅሩንም የሰጣና በእንክብካቤ ያሳደጋቸው ከሆነ ሱብሃንአላህ ጀነት ለሱ ትገባዋለች ነው። So how could anyone resent bringing up daughters and spending on them? He hears of this reward and blessing that Allah promised him. ታዲያ አላህ ቃል የገባለትን ይሄንን የመሰለ ምርጥ የሆነ ቃል ኪዳን ማን ሞኝ ነው እንደ ወደ ኋላ ገሸሽ የሚያደርገው ያልታደደ ካልሆነ በስተቀር? Islam, this practical religion which recognizes the reality of people's life in all times and places, recognize the fact that a daughter may get deserved. እንግዲህ በሴት ልጅ አማካኝነት ምን ያህል ትልቅ የሆነ ምንዳ እንደሚያገኝ ይሄ የተግባር የሆነው ዲን እስላም ያመለክታል ያሳያል ያመለክታል ነው ምን ረዳው። ሌላው a true muslim እውነተኛ ሙስሊም ወላጅ he is alert to everything that may have an influence on them በልጆቹ ላይ ተጽዕኖ የሚያሳድሩ ተጽዕኖ የሚያደርጉ ነገሮች ምን እንደሆኑ ጠንቅቆ ያውቃል። You know, the smart Muslim father keeps his eyes open as far as his children are concerned. በልጆቹ ጉዳይ ልጆቹን በተመለከተ እውነተኛ አቂዳ የገባው እስላምን ያወቀ የእስላም ስብዕና ያለው አባት አይኖቹ ልጆቹ ላይ ትክክል ያደርጋል። He knows what they are reading and writing. ምን እንደሆነ የሚጽፉት ምን እንደሆነ the hobbies that they have chosen የመረጡት ሆቢያቸው ልምዳቸው ምን እንደሆነ ያውቃል። ጓደኞቻቸው እነማን ናቸው ይረዳል። የት ነው የሚሄዱት፣ የት ውለው ወጡ የሚለውን ጠንቅቆ ያውቃል። ምክንያቱም ልጆቹ ናቸውና ነገ ጀነት የሚገባባቸው እሱ ከሞተ በኋላ ዱዓ የሚያደርጉለት ሰደቀቱ ጃሪያ የሚቀጥልበት ትልቅ ነገር እንደሆነ ስለሚያውቅ በጣም ትኩረት ያደርጋል። ምዕራቡ ዓለም ላይ ስትመለከቱ 8 ሰዓት ሙሉ ልጅ ትምህርት ቤት አሳልፎ አባቱ ጋር ውጭ ሲገናኙ ሀያ ደግግ ያ ግድ ደጀስት አባቴ እንዴት ነህ? ሰላም ነው? ሁሉ ነገር አማን ነው ይለዋል። አዎ ሁሉ ሰላም ነው፣ ሰላም ነው። እንዴት ነህ አንተ? ትምህርት ጥሩ ነበር? ክላስ እንዴት ነበር? ውሎ እንዴት ነበር? ኢት ዋዝ ጉድ። አረ ጥሩ ነበር። ዘስ በቃ አለቀ። 8 ሰዓት ሙሉ ልጅህ ትምህርት ቤት ውስጥ አሳልፎ በአንድ ቃል ብቻ ይዘጋል። ኢት ዋዝ ጉድ፣ መልካም ነበረ። ዋት ዳስት ሚን ኢት ዋዝ ጉድ? 8 ሰዓት ሙሉ እኮ ነው ያሳለፈው። ወዴት ሂዳድ? ምን ሰራዛ? ዊ ኒድ ቱ ቼክ ኢት አፕ ኤቭሪቲንግ። እያንዳንዱ ነገር ልናውቅ ይገባል ነው። ምክንያቱም if you are among people then make friends with the best of them. አንተ ሰዎች መካከል ከሆንክ ለሰዎች መካከል ያለ ሰው ሊይዘው የሚገባው ጓደኛ ምርጥ ሰዎችን ነው። do not make friends with the worst of them lest you become as bad as he is. መጥፎ ጓደኛ ልትይዝ አይገባም። ምክንያቱም መጥፎ ጓደኛ ከያዝክ እሱን መምሰል አንድ ቀን አይቀርምና ድናር አስክ አባውት ዘ ማን። ለዛ ነው ምን ይባላል ድናር አስክ አባውት ዘ ማን፣ ስለ ሰውየው ማንነት አትጠይቁ ይላል። አትጠይቁ በር አስክ አባውት ሂዝ ፍሬንድ፣ ነገር ግን ስለ ጓደኞቹ ስለ ወዳጆቹ ጠይቅ። ፎር ኤቭሪ ፐርሰን ኢዝ ኢንፍሉዌንስድ ባይ ሂዝ ኦን ፍሬንድስ። ሁሉም ሰው በጓደኛው ተጽዕኖ ስር ነው ያለው። ሁሉም ሰው በጓደኛው ተጽዕኖ ስር ነው ያለው። ቁርአንም ሱረቱል ፉርቃን ላይ ለዛ ነው ምነው ከሌን ጓደኛ አድርጌ ባለ ያስኩ ነበር ብለው ይመኛሉ ነው። ስለዚህ ልጆቻችን ጓደኞቻቸው እነማን ናቸው የሚለው ነገር ትኩረት ሊሰጠው ይገባል። ከነማን ጋር ነው ውለው የሚመጡት? ድናት አስከባው ደማን፣ ስለ ሰውየው አትጠይቁ ተብሏል። በራስ ከባውት ሂዝ ፍሬንድ፣ ስለ ጓደኞቹ ስለ ወዳጆቹ ግን ጠይቁ። because for every person is influenced by his own friend. ምክንያቱም እያንዳንዱ ሰው በጓደኛው ወይም በወዳጁ ተጽዕኖ ስር ነውና ያለው ነው። ስለዚህ በእስላማዊ አስተምሮት ያሸበረቀ ተውሂድ የገባው አቂዳን የተረዳ አላህን የሚያውቅ ነብዩ አለይሂ ሰላቱ ወሰለም ምንነታቸውን የተረዳ የእስላምን መርህና የእስላምን ውበት ያወቀ ጓደኛ ካለው ተጽዕኖ የሚያሳድርበት ቁርአናዊ አንቀጾች ናቸው። ተጽዕኖ የሚያሳድርበት ነብያዊ ንግግሮች ናቸው። the true muslim father takes notes of his children's books, magazine, school teachers. በቃ ለዛ ነው ሙስሊም እውነተኛ ሙስሊም ወላጅ ልጆች የሚያነቡ ልጆቹ የሚያነቡት መጽሐፍ፣ የሚያነቡት ጋዜጣ፣ የሚያነቡት መጽሔት፣ ትምህርት ቤታቸው ድረስ በመሄድ ከአስተማሪዎቻቸው ጋር ያለውን ግንኙነት ሊያውቅና ሊረዳ ይገባል። ሊያውቅና ሊረዳ ይገባል። አለበለዚያ ግን ከመጥፎ ጓደኞች ጋር ከገጠመ አባት ውሎውን የማያውቅ ሆነ ልጁን ቀኑ ሙሉ እሱ በስራ ደክሞ ማታ ውሎ ልጁን ቼክ የማያደርግ ከሆነ ቁርአን የነገረን ነገር ተግባራዊ ይሆናል፣ ይፈጸማል። ምን ብሎናል ቁርአን? ሱረቱል ተጋቡን ምዕራፍ 64 ቁጥር 14 በሱረቱል ተጋቡን ምዕራፍ 64 ቁጥር 14 ላይ truly among your wives your children are some that are enemies to yourselves so be aware of them. ሚስቶቻችሁ ልጆቻችሁ በእናንተ ላይ enemies to yourselves በእናንተ ላይ ምን ይሆናሉ? ጠላቶች ናቸው። so be aware of them ተጠንቀቋቸው። ሱረቱ አንፋል ምዕራፍ 8 ላይም አላህ ይጠቅሰዋል። they gotta be fitna ይሆናሉ። so be careful ይሄ ነገር ከመፈጠሩ በፊት ገና ህፃናቶች በእስላማዊ አስተምሮ ተኮትኩተው ሊያድጉ ይገባል። አንድ ወላጅ ለልጆቹ መቼ ነው ጥሩ የሚያስበው? እንደ እስላማዊ አስተምሮት ለልጆቹ ጥሩ አሰበ የሚባለው ለልጆቹ ትኩረት ሰጠ የሚባለው የሚያገባትን ሴት የመረጠ ጊዜ ነው። እሷ አቂዳ ውስጥ አለ ወይ? ተውሂድ አላት ወይ? ከነብዩ አለይሂ ሰላቱ ወሰለም አስተምሮት አፈንግጣለች ወይስ አይደለም ወይ ብሎ በእስላማዊ ሚዛን መዝኖ ኢማን ያላትን ካገባ ለልጆቹ በርግጥ የዛኔ ቦታ አለው ማለት ነው ነው ይሄንን ያሳያል። ስለዚህ ባለፈው እንደተመረከትነው ልጆቻችንን ለማሳደግ አንደኛው አቴንሽን እንሰጣቸው ይገባል። እነዚህ ሁሉ አቴንሽንን የሚመለከቱ ናቸው። አሁን ያወራሉት በሙሉ አቴንሽንን የሚያመለክቱ ናቸው። ሌላው he treats all his children equally እውነተኛ ሙስሊም ልጆቹን በእኩልነት ያያል። ብዙ ቤቶች ውስጥ ያለ ችግር ነው ይሄ ችግር። ወላጆች ልጆቻቸውን በእኩልነት አለማየት። በእርግጥ አንድ ነገር እስማማለሁ፣ አባት ሁሉንም ልጆቹን እኩል ይወዳል እኩል ያፈቅራል ማለት አንችልም። እናትም ልክ እንደዛው። ነገር ግን ልጆቹን ትሪት ሲያደርግና ሲንከባከባቸው እኩል ሊከባከባቸው ግን ግዴታ አለበት። One of the elements of wise upbringing is for parents to treat all their children equally. ብስለት የሞላበት ጥበብ የተሞላበት ልጆችን መንከባከብ ማለት ወላጆች ለልጆቻቸው እኩልነትን ሲያሰፍኑ ነው። Not to favor one of them over the others in any way. በማንኛውም ሁኔታ በማንኛውም መንገድ አንደኛውን ልጃቸው ከሌላኛው ልጃቸው ሊያስበልጡት በፍጹም አይገባም። The child who feels that he is treated fairly, that his brother are equal. እንደዚህ አይነት መልኩ አንዳቸውን ትሪት የምናደርግ ከሆነ የምንንከባከብ ከሆነ አንደኛውን በለጥ አድርገን የምናይ ከሆነ የሌሎች ወንድሞቹና እህቶቹ መንፈሳቸው ይሰበራል፣ ቅስማቸው ይሰበራል። ዊል ግሮው አፕ የሚያድጉት ማስተዳደግ ኮንፊደንስ የሌላቸው ተፈላጊ እንዳልሆኑ አድርገው ራሳቸውን ያስባሉ። ስለ ልቦናቸው ይመታል። አንደኛው ልጅ ብቻ ቦታ ሲሰጠው ቤት ውስጥ ሌሎቹ you will crush their own spirit መንፈሳቸውን ክራሽ ታደርጋለ ተሰብረዋል። ከዛ ራሳቸውን they bullet in their selves ራሳቸውን የበታች አድርገው ያስባሉ። ነገር ግን do not bullet in yourself በፍጹም ራሳቸውን የበታች አድርገው እንዲያስቡ በራሳቸው የማይተማመኑ ዘውትር ፈሪ ወደ ኋላ የሚቀሩ መብታቸውን ሌሎች እንዲጠይቁላቸው እንጂ ራሳቸው መብታቸውን የማያስከብሩ እኩልነትን ማስፈን የማይችሉ ልጆች እንዲፈጠሩ ማድረግ የለብንም። ወላጆች ግን እኩልነትን ቤት ውስጥ ከተገበሩ እስልምና ለእኩልነት የቆመ ሃይማኖት ነው የሚለው ከልጆች ይጀምራል ይሄ ደግሞ ከነብዩ አለይሂ ሰላቱ ወሰለም ማስተምሮ ተመርከተናል አይተናል ለልጆች ምን ያህል እኩል እንደነበሩ ሐዲሳቸውም ይጠቁመናል። አለበለዚያ ግን እኩልነት ከሌለ ቤት ውስጥ there will be a great trouble. It will hit his own heart out of jealousy. ከቀናቸው የተነሳ ልባቸውን ቅናቻ ይበላዋል። ቡኻሪና ሙስሊም በዘገቡት የሐዲስን ሰለት ውስጥ እንዲህ የሚል ሐዲስ እናገኛለን። My father brought me to the prophet and said ነብዩ አለይሂ ሰላቱ ወሰለም ጋር አባቴ ይዞኝ መጣ። I have given this son of mine as a slave I have ያለኝን ባሪያዬን ለዚህ ልጅ ሰጥቼዋለሁ አለ አባቴ። The Prophet صلى الله عليه وسلم asked ነብዩ አለይሂ ሰላቱ ወሰለምም እንዲህ ብለው ጠየቁ። Have you given each of your children the same ለሌሎችም ልጆች እኩል ሰጥተሃል እንዴ አሉት። He said እንዲህ ብሎ መለሰላቸው። No, አይ አልሰጠውም እንደዛማ አላደረኩም። So the Prophet صلى الله عليه وسلم told him then take the slave back. ከዛም ነብዩ ሰለላሁ ዐለይሂ ወሰለም አሉ አይ እንግዲያውስ ከሆነ ለዚህ ልጅ ብቻ መስጠት አትችልምና ባሪያውን ወልስ መልስ ብለው አዘዙት። ሌላም ሐዲስ እናገኛለን። According to another report the prophet asked have you done the same for all your children? ለአባት ጠየቁት ለልጆች ሁሉ አድርገሃል? No, አይ አላደረኩም አለ አባት። So the prophet said ነብዩ አለይሂ ሰላቱ ወሰለም እንዲያሉ fear Allah አላህን ፍራ and treat all of your children equally ልጆችን ሁሉ በእኩልነት ተንከባከባቸው። So my father went and took back his gift. አባቴም ሄደ ስጦታውን መለሰ። ለዛ ነው የመጨረሻው ሶስተኛ ሐዲስ በዚህ ሐዲስ በተመለከተ መጨመር የምፈልገው። According to a third report ሌላ ደግሞ ሶስተኛ ዘገባ እናገኛለን። The prophet asked O Bashir, do you have any other children? ነብዩ አለይሂ ሰላቱ ወሰለም ጠየቁ ለአባት Bashir ሌሎች ልጆች አሉህ እንዴ አሉት። አዎን አላቸው። ነብዩ አለይሂ ሰላቱ ወሰለም asked will you give a similar gift to each of them? ለሁሉም እኩል የሆነ ስጦታ ነው እንደምትሰጣው አሉ። He said እንዴ አላቸው። No, አይ አይደለም ማለት ነብዩ አለይሂ ሰላቱ ወሰለም do not ask me to witness this ይሄንን ነገር እንድመሰክር አታድርገኝ አሉት። because ምክንያቱም I do not want to witness unfairness ምክንያቱም እኔ unfairness በሆነ ጉዳይ ላይ ፍትሃዊነት በሌለበት ጉዳይ ላይ መመስከር አልፈልግም ፍትሃዊ የሆነ ነገር ነው መመስከረው። ለአንዱ ልጅ ሰጥተህ ለሌላው የምትከለክል፣ ልጆችን በእኩልነት የማታይ፣ አንደኛውን ከሌላው የምታስበልጥ፣ ወንዶቹን ከሴቶች የምታስበልጥ፣ አሊያም ሴቶቹን ከወንዶቹ የበለጠ የምታይ ከሆነ ኢፍትሃዊ በሆነ መንገድ እንድፈርድ እንድመሰከር እንዳታደርገኝ አልፈልግም። then he added ከዛም እንዲህ አሉ ነብይ ሰለላሁ ዐለይሂ ወሰለም would you not like all of your children to treat with you equal respect ስብሓነ ረቢ ያ ረብ አልዓለሚን ይሉ ነቢ ስ ላ ስለም ነው። ይህ ግን በጣም አጃይብ ነው። ምን አሉት? ውድ ዩ ኖት ላይክ ኦል ዩር ችልድረን ቱ ትሪት ዩ ዊዝ ኢኳል ሪስፔክት፣ ሁሉም ልጆች በእኩልነት እኩል እንዲያከብሩ አትሻምን አሉት። አባት ቤሸርመን ብሎ መለሰ ኦፍ ኮርስ አረ ፈልጋለሁኝ አለ። ከዛ ነቢ ስለ ላ ስለም ቶልድም ሶ ዱ ናት ዱ ኢት፣ ስለዚህ በፍጹም በልጆቹ መካከል መለያየትን አታድርግ፣ እኩል ሁን። አንተም እኩል ሁንላቸው፣ ልጆቹ በእኩልነት አንተን እንዲያከብሩ እንደምትሻው ሁላ ነው። ይሄ ነው ነቢዩ አለይሂ ሰላቱ ወሰላም ወርቃማ አስተምሮታቸው። ስለዚህ ወላጆች በፍጹም በፍጹም ልታይባቸው አይገባም ይሄ ስሜት። ለዛ ነው ብዙ ቤቶች ውስጥ ስንሄድ ሁለተኛ ልጆች በተለይ መንፈሳቸው ክረሽ ይሆናል፣ ይሰበራል። ይሄ በጣም ትልቅ ትልቅ ትልቅ ማህበረሰብን የሚንድ ቤተሰብን የሚያፈርስ ሀገርን የሚገለብጥ ነገር ነው፣ መጥፎ ነገር ነው። ልጆች ገና በህፃንነታቸው መንፈሳቸው የሚሰበር ከሆነ ቦታ እንደሌላቸው የምናሳያቸው ከሆነ እነሱ ከሌሎች እንደማይሻሉ አድርገን የምናያቸው ከሆነ ነገ ማህበረሰብ ውስጥም ተቀላቀሉና ሲገቡ ራሳቸውን የሚያስቡት ምንም ነገር መስራት እንደማይችል ሰው ነው የሚያስቡት። Therefore, the Muslim who fears Allah treats all his children with equal fairness. ስለዚህ አላህን የሚፈራ ሙስሊም ልጆቹን በእኩልነት ይንከባከባል። Does not fear one above the other in giving gifts, spending money. ገንዘብን በማውጣት ስጦታን በመስጠት አንደኛውን ከሌላኛው አያስበልጥም። So all of them will pray for him. ስለዚህ ሁሉም ልጆቹ እኩል ለሱ ዱዓ ያደርጉለታል። Love him, እኩል ያፈቅሩታል። Treat him, እኩል እንከባከቡታል። With kindness and respect, በትህትናና አክብሮት በተሞላበት መልኩ ነው በተሞላበት መልኩ። He instills good behavior and attitudes in them. አሁን እየተመለከትን ያለ ነው አቴንሽንን፣ እስካሁን ትኩረት ልንሰጥ ነው የሚገባቸውን ለልጆች አቴንሽንን ነው። ሌላው ልጆችን የምናሳደግበት መንገድ አፌክሽን ነው። አፌክሽን የሚባለው ነገር ፍቅርን መስጠት፣ እዝነትን መስጠት። አሁን ያስተማርኳቸው ነጥቦችንም ይካተታሉ እዚህ ውስጥ ይጠቃልላል። አቴንሽን ሌላው አፌክሽን ነው። አፌክት መደረግ ያለባቸው ልጆች በኢስላማዊ አስተምሮቶች ናቸው። የኢስላምን መርሆች ማወቅ አለባቸው። የኢስላምን አስተምሮቶች መረዳት አለባቸው። የኢስላምን የነቢ ስ ላ ሰለምን ህይወት ጎዳና ማወቅ አለባቸው። ምንጊዜም ቢሆን ቁርአናዊ አናቅስቶች ቤታችንን ሊገነቡት፣ ሀዲሳዊ ንግግሮች ቤታችንን በሁለት እግሩ እንዲቆሙት ማድረግ አለባት። ስለዚህ ልጆች ገና ከህፃንነታቸው ቁርአን የሚቀሩ ነቢ ስ ላ ሰለምን የሚያውቁ ሰሃቦችን የሚረዱ ሰለፎችን የሚገነዘቡ መሆን መቻል አለባቸው። Because a person who does not have will never give you anything. ሰው ያለውን እንጂ ሊሰጥ አይችልም። ስለዚህ እኛ ያለን ኢስላም ነው። ኢስላምን ነው የምንሰጣቸው ለልጆቻችን፣ ኢስላምን ነው ልናወርሳቸው የሚገባው። ስለዚህ አፌክሽን ሊኖር ይገባል። አፌክት የሚደረጉት በኢስላም ያስተምሩት መሆን አለበት። ስለዚህ አቴንሽን፣ አፌክሽን፣ የመጨረሻው ሶስተኛው አፕሪሺየሽን ነው። ልጆች በጣም ከሚወዱት ነገር አፕሪሺየሽን፣ በጣም አፕሪሺየሽን ይወዳሉ። Appreciation has got a great value in flourishing and nourishing of our own children. ልጆቻችንን የምናሳድግበት ልጆቻችንን የምንቀርጽበት መንገድ መካከለና ልጆቻችን በጣም ጥሩ ስሜት ኑሯቸው እንዲያድጉ ከሚያደርጋቸው ነገር appreciation ነው። አድናቆት። የሰው ልጅ በተፈጥሮ አድናቆትን ይወዳል፣ appreciation ይወዳል። ለነገሮች ትኩረት ሰጥቶ አንድ ነገር አድርጎ appreciate ሲደረግ ለተሻለ ስራ ይነሳሳል፣ ለተሻለ ስራ ራሱን ያዘጋጃል። ህፃናትም ልክ እንደዚህ ናቸው። በህፃንነታቸው አፕሪሺየሽን ከተሰጣቸው ዩ ዲድ ራይት፣ ያደረከው ነገር መልካም ነው ማሻ አላህ ብለን አፕሪሺየሽን የምንሰጣቸው ከሆነ በልጆች አእምሮ ውስጥ የሚቀበለው ያስባሉ፣ አይ ካን ሜክ አ ፖዚቲቭ ኮንትሪቢሽን ቱ ሂማኒቲ፣ እኔ ለሰው ልጆች ፖዚቲቭ ኮንትሪቢሽን፣ አዎንታዊ የሆነ ኮንትሪቢሽን ወይም አስተዋጽኦ ማድረግ እችላለሁ የሚል ስሜት በውስጣቸው ያድራል። ለሙስሊሙ ማህበረሰብ አስተዋጽኦ ማድረግ የምችል ሰው ነኝ ብለው ራሳቸውን እንዲያስቡ ታደርጋለህ። ግና ከልጅነታቸው ኃላፊነትን የሚያውቁ ናቸው። ለምን? አባት እናት ኃላፊነታቸውን በአግባቡ እንደተወጡ ስለሚረዱ ስለሚያውቁ ማለት ነው። ስለዚህ አፕሪሺየሽን ሲሰጣቸው፣ ጎበዝ ሲባሉ ልጆች እጅግ በጣም ይወዳሉ። አቴንሽን፣ አፌክሽን ኤንድ appreciation. May Allah subhanahu wa ta'ala give us the way to attention, to give affection and to make appreciation for our own children. ለልጆቻችን attention, affection, አፕሪሺዬሽንን የምንሰጥ ነው። እነዚህ ሶስት መንገዶች ከተጠቀምን አቴንሽን ትኩረት ከሰጠናቸው አፌክሽን ፍቅርን እዝነትን መወደድን ቦታ ውስጣችን ውስጥ እንዳሉ እና በእስላማዊ አስተምሮት አፌክት ካደረግናቸው ኢንሻአላህ ልጆቻችን መልካም ስብዕና ይኖራቸዋል። የመጨረሻው አፕሪሺዬሽን ከሰጠናቸው በውስጣቸው ውስጥ መልካም የሚሰሩ ሐላፊነትን መውጣት የሚችሉ የተሻለን ነገር ማምጣት እንደሚችሉ በውስጣቸው እንዲያደር ያደርጋቸዋል። ለዛ ነው righteousness comes from Allah. አላህን መፍራት ከአላህ ዘንድ ይመጣል። And good manners come from parents. መልካም ስብዕና የሚመጣው ከቤተሰብ ነው፣ ከወላጆች ነው። ምክንያቱም ይሄ ልጅ ነገ አድጎ ይቺ ልጅ ነገ አድጋ ቤት ጎጆ ሲመሰርቱ ፍቅር ሲመሰርቱ ከዛ እነሱም ልጆች መውለድ ሲጀምሩ ቤተሰብ ሲመሰርቱ ትናንት ቤተሰቦቻቸው በፍቅር ካላሰደጓቸው አቴንሽን ካልሰጣቸው አፌክሽን ካልሰጣቸው አፕሪሺዬሽን ካልሰጣቸው ነገ እነሱ ለልጆቻቸው የሚሰጡት አቴንሽን ሊኖር አይችልም። ምክንያቱም የላቸውማ የሌላቸውን ኬት አምጥተው ይሰጣሉ። እነሱ ያላለፉበት ያላወቁት ህይወት ኬት ያመጡታል? አፌክሽን ኬት ያመጡታል? እስላማዊ አስተምሮት ካልተማሩ አፕሪሺዬሽን ማድነቅ የሚባል ነገር አያውቁም። ሁልጊዜ they crush their own souls. አንድ መጽሐፍ ላይ አንብባለሁ ከዚህ በፊት አንድ ማህበረሰብ አለ አፕሪሺዬሽን ሐራም እንትን ክልክል የሆነበት አፕሪሺዬሽን ክልክል ነው። ለምንድን ነው አፕሪሺዬሽን ክልክል ነው ይላል እዛ መጽሐፍ ላይ። ምክንያቱም ሰዎች አፕሪሺዬት ከተደረጉ ከተደነቁ አናት ላይ ይወጣሉና አናት ላይ ይወጣሉና አፕሪሺዬት መደረግ የለበትም። ስለዚህ by any time አንድ ሰው የሆነ ነገር ሰርቶ ከመጣ you have to crush his soul ነፍሱን crush spirit መንፈሱን መስበር አለበት። አንዳንድ ጊዜ ሱብሃንአላህ አላህ ይጠብቀን በእኛ ህይወት ውስጥ የሚከሰታል። አንድ ወንድማችን ጥሩ ነገር ሰርቶ ሲያቀርብና ሲያይ አላህ ይጨምርልን ማሻአላህ ብለን አፕሪሺዬሽን ምንሰጥ በጣም ጥቂቶች ነን። ብንሰጥም አንዳንዶቻችን ውስጣችን ውስጥ የሆነ ስሜት አድሮ ነው ምንሰጠው። የሆነ ስሜት አድሮትን በቃ what's the problem if we appreciate ለተሻለ ነገር ልናበቃው አፕሪሺዬት ብናደርገው what's the problem if appreciation does not cost what is the matter if you give appreciation ማድነቅ ኮስት ማድረግ ከሆነ ወጪ ማስወጣ ከሆነ አፕሪሺዬሽን ብናደርግ ሰዎችን ብናደንቅ ምን ዋጋ አለ? ምን ችግር አለ? ባል ሚስቱን አፕሪሺዬት አያደርግም። husband they don't appreciate the beauty of his wife የሚስቱን ውበት ባል አያደንቅም። ሚስት የባሏን ግርማ ሞገስነትን አትነገሩን አፕሪሺዬት አታደርገው ዝም ነው የሚባበሉ። at this time ሁለቱም ጋር የሚፈጠረው የመፈለግ ስሜት እንደሌላቸው እንደማይፈልጉ ነው ውስጣቸው የሚያስበውና ኢስላሚክ ሳይኮሎጂ የሚለው ጊቭ አፕሪሺዬሽን። ስለዚህ አቴንሽን አፌክሽን ኤን አፕሪሺዬሽን هذا والله تعالى علم الله سبحانه وتعالى يتشال يوقع الله تعالى ልጆቻችን ለኢስላም የሚሆኑ ሙስሊሙን ማህበረሰብ የሚጠቅሙ ለሰው ዘሮች ሁሉ ፖዚቲቭ ኮንትሪቢዩሽን መልካም አስተዋጽኦን የሚያደርጉና ሙተቂና ኢማማ እንዳለው አላህን የሚፈሩ መሪ የሚሆኑ ትውልዶችን አላህ Subhanahu Wa Ta'ala ልጆቹን በአጠቃላይ እንዲያደርጋቸው እንመኛለን። ልጆች የሰጣችሁ አላህ ልጆቻችሁን ሷሊህ ያርግላችሁ። አላህ Subhanahu Wa Ta'ala ልጆቻችሁን መልካም ያደርግላችሁ። ልጅ ለምትፈልጉ ሁላ ደግሞ አላህን የሚፈሩ ነገ ለሁላችንም ዱዓ አድርገው ታሪክ መቀየር የሚችሉ ጀነት ኑ በልጆቻችሁ ምክንያት ግቡ የሚባሉ ልጆችን አላህ ለውላችሁ ይስጣችሁ። ያ አላህ ውሳኔ ቅርብ ነው። አላህ ይሻ ጊዜ ኢንላሁ አላ ኩሊ ሸይን ቀዲር አላህ በሁሉ ነገር ላይ ቻይ ነውና አላህ ሷሊ ልጅ አንተን ማገልገል የሚችል ለኢስላም ባሪያ መሆን የሚችል ልጅን ሰጠኝ ብሎ አላህ Subhanahu Wa Ta'ala እንዴት ይከለክላል? አንድ ነገር ልንገራችሁና ትምርቴን እዚህ ቦታ ላይ ልቋጭ። ጥያቄ ካላችሁ ወደዛ ስለምንሻገር ቅድም እንደተነጋገርነው አንድ ታሪክ የሆነ ጽሑፍ ላይ አነበብኩኝና በጣም መሰጠኝ። ታሪኩንም ላካፍላችሁ ወደድኩኝ። በመርከብ የሚሄድ ባህር ላይ በመርከብ የሚሄድ አንድ ሰው ብዙ ሰዎች ነበሩ እና በመርከብ ሲሄዱ መርከቢቷ ብዙ ሰዎችን ጭናለች። በባህሩ መሃል ላይ ሲደርሱ ማዕበል ይነሳና መርከብ ውስጥ ያሉ ሰዎች ሁሉ ይሰጥማሉ። ሁሉም ይሰጥማሉ ካንድ ሰው በስተቀር አንደኛው ብቻ ይተርፋል። والله اعلم الله ያውቃል እንዴት እንደተረፈ። እሱም ተገርሟል። ግን እሱ ተርፎ ከባህሩ ዳር ላይ ራሱ ወድቆ አገኘው። ራሱን ሲባንን ባህር ዳር ላይ ያለው መርከቢቷ እንደበላለች የሚያየው አንድ ሰው የለም። ተሳፋሮቹ ሁሉ ሰጥመዋል። እሱ ብቻ ነው የተረፈው። ከዛ እንደምን ነው ተነስተው በዙሪያው የተከበበው ጫካ ነው። ከዛ አላህ ላይ ማማረር ጀመረ። አላህ ወይ እዚህ ጫካ ውስጥ ብቻዬን ምን ነው እንደነሱ ሰጠን ቢሆን ኖሮ፣ እዚህ ጫካ ውስጥ ብቻዬን የምበላው የለኝ የምጠጣው የለኝ የማውቀው ሰው የለኝ የሚረዳኝ አካል የለ፣ ያ ረብ አልዓለሚን ምን ነው ምን አጠፋሁኝ ጌታዬ ወይ ምን አደረኩ ብሎ በአላህ ላይ ያማረር ጀመረ። ነገር ግን ችግር ብልሃትን ይወልዳልና ምንም አማራጭ ስለሌለው ጫካ ውስጥ የሚበላ ነገር ካለ ብሎ ፈለገ ገባ። ከዛ አንዳንድ ቅጠላ ቅጠሎች የተለያዩ ፍራፍሬዎች አግኝቶ መመገብ ጀመረ። ምግብ ከበላ በኋላ በጣም ብርድ ብርድ ሲሰማው እንጨት ሰባብሮ እንደምንም ብሎ እሳት አቀጣጠለና እሳት መሞቅ ጀመረ። አሁን እሳት መሞቅ ጀምሯል። የሚበላው ምግብ አግኝቷል። ትንሽ ቆየና ደግሞ ለምን መጠለያ ጎጆ ነገር ለምን አልሰራም አለና እንደምንም ብሎ መጠለያ ጎጆ ነገር ሰራ። አንድም የቀረበ ሰው የለም። ሰው የሚባል ቦታ ሰር የለም። ወዴት ነው እንዴት ብዬ ነው ወደ ቤት የምመለሰው እያለ በአእምሮ እያሰላሰለ እሳት አቀጣጥሎ ነበርና እንቅልፍ ሽልባ አድርጎ ይወስደዋል። እሱ ባላወቀበት ምክንያት ለካ ቤቱ ተቀጣጥሏል፣ ተያይዟል። ጫካ እንደመሆኑ መጠን እሳቱ በፈጣኝነት የመቀጣጠል እድል ነበረውና በጣም ተቀጣጠለ። ከእንቅልፉ ሲባንን ቤቱ እንዳለ ተቀጣጥሏል። ያ ረቢ እንደው ምን አደረግኩ? ከባህሩ አተረፍከኝ። ብቻዬን ባህር ላይ ያው ባህሩ ዳር ላይ ነው ያለሁት። ጫካ ውስጥ ብቻዬ ሆኜ ሳይበቃኝ ገና ቤቴ ተቃጠለ። ያ ረብ አልዓለሚን እንደው ምን አደረግኩ? ከትንሽ ሰዓታት በኋላ በመርከብ ተጭኖ የሚመጡ ሰዎችን ያያል። በጣም ተገረመ። እነዚህ ሰዎች ቀጥታ የሚመጡት እሱ ጋር ነው። ቀጥታ መጡና እንዴት ነህ ብለው ሰላምታ ሰጡት። በጣም ተገረመና እዚህ መሆኔን ደግሞ ለእናንተ ማን ነገራችሁ አላቸው። ኧረ እኛ ማንም አልነገረንም። እና ታዲያ እንዴት አውቃችሁ መጣችሁ እኔ ልታድኑኝ ብቻዬን በዚህ ጫካ ውስጥ ተቀምጬ? አይ እኛማ የሆነ የተቃጠለ ነገር ስላለ ጭሱ እዛ እሳቱ ሲነዳ አይተን ጭሱን ስንመለከተው ምንድን ነው እዛ አካባቢ ያለው ብለን እንደው ስናልፍ እግረ መንገድ እኔ ብለን የመጣ ነው አሉ። ከዛ አንድ ነገር ተረዳ። ለካ እሳቱ የነደደውና ቤቱ እንዲቃጠል የሆነው አላሁ ሱብሓነሁ ወተዓላ እሱን ወደ ቤቱ እንዲመልስ የሚመልስበት መንገድ ነበርና እና አላህ አንዳንድ ጊዜ እኛ ነገሮችን አውቆ ችላ ብሎ እንዳይመስለን ዝም ሲለን፣ አላህ አንዳንድ ጊዜ የከለከለን ነገሮች ለኛ በተዘዋዋሪ ስጦታዎች ናቸው። አላህ ለኛ አንዳንድ ጊዜ ዝም ብሎ የከለከለን ነገር በተዘዋዋሪ ለኛ ስጦታዎች ናቸው። እያንዳንዳችን የህይወት እንቅስቃሴያችን ደግሞ አላሁ ሱብሓነሁ ወተዓላ ከበስተጀርባ ትልቅ ምክንያትን አድርጎበታል። ሙስሊምና ልጆቹ አቴንሽን አፕሪሺየሽን አፌክሽን። አላሁ ሱብሓነሁ ወተዓላ በሚቀጥለው ትምህርታችን ሙስሊምና ዳሽ ዳሽ ዳሽ የሚመጣውን ዶት ዶት ዶት አድርጌ ተዋዋለኝ። እስከዛ ድረስ እስክንገናኝ አላሁ ሱብሓነሁ ወተዓላ የተማርነውን በልቦናችን ያስቀምጠው፣ ወደ ህይወታችን ተጨባጭ የምናሮረው አላህ ያድርገን። ማሻ አላህ አልሐምዱሊላህ ረቢል ዓለሚን። እሺ ማይክ ፍሪ ላድርግላችሁና ማይኩ ለእናንተ ልልቀቅ። ማይክ ፍሪ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ያ ጀማ ሰላም አለይኩም ወረህመቱላሂ ወበረካቱ። ያ ጀማ ይሰማል? ማሻ አላህ ጀዛከላህ ኸይር ኡስታዙና፣ አላህ ይውደድህ፣ አላህ ይባርክህ። አላህ ስብሓነ ወተዓላ አንተንም ቤተሰቦችህንም ቤቶችህንም ኢንሻ አላህ ልክ አሁን እንዳስተማርከን በተግባር ያሳየህ እኛንም ያሳየን ኢንሻ አላህ። አላህ ስብሓነ ወተዓላ ጀነት አልፊርደውስን ይወፍቀህ ኡስታዙና። ያ ጀማ እንግዲህ ጥያቄ ምናልባት ካላችሁ ኢንሻአላህ አንዳንድ እየሰጣችሁ ጥያቄ መጠየቅ ትችላላችሁ። ጥያቄ መጠየቅ ከፈለጋችሁ አንዳንድ እየሰጣችሁ ጥያቄ መጠየቅ ትችላላችሁ። ዛሬ በአጋጣሚ ያው የፖለቲክስ ታይም ነው ከኡስታዙና ደርስ በኋላ እና በአጋጣሚ ያው ፍኖተ ኢስላም ትንሽ መምጣት ስላልቻለ ያው አንድ ሰዓት ኡስታዙና ከኛ ጋር ይቆያል። ያው 45 ደቂቃ እንደማለት ነው እና ኢንሻአላህ እንጠቀምበት። በተማርነው ኡስታዙናን መጠየቅ የምንፈልገውን ጥያቄዎችን እንጠይቅ ኢንሻአላህ። እና መቼ ዛሬ ያው ከተማርነው ካልሆነ በስተቀር ባለፈው እኔ ጥያቄ ጠይቄ የዛኔ ኮኔክሽን አስቸግሮት ነበር ኡስታዛችንን። እና ምናልባት ከተፈቀደ ያው የባለፈውን ጥያቄ አይ ቲንክ አሁንም ያው ይገናኛል በአንድ መልኩ ደርስ ላይ። እና በሀገራችን እንግዲህ ያው ማሻአላህ ሙእሚን የሆኑትም በሰርግ ላይ ማለት ነው ሙዚቃ ያለበት ሰርግ ያደርጋሉ። እና ይሄ ከምን አንግል ታየዋለህ? ምክንያቱም ያው በሰላታቸውም ለዲናቸውም እንዲሁ ያላቸው ኮንሰንትሬሽን ጥሩ ነው። ነገር ግን በዚህ በሰርግ ላይ ግን እንደዚህ የሚያደርጋቸው ምንድን ነው? በሌላ መልኩ ደግሞ እኛ ሙስሊሞች ማለት ነው ሁለት ጥያቄ ነበር የጠየቅኩት። ካለን የሀገራችን ካልቸር አንጻር ያው ሙስሊሙም ክርስቲያኑም አብረን ነው የምንኖረው ና ይሄ አብሮ መኖራችን በዲናችን ላይ የሚያመጣው ተጽዕኖ አለ ወይ? በጸባያችንም ላይ ሊሆን ይችላል፣ በዲናችን ላይ በሚኖርብን የአቋም መዋዠቆችም ሊሆን ይችላል። ምን ይመስልሃል በአንተ በኩል? ይህን ነበር ጥያቄ እና አይ ቲንክ በአንድ መልኩ ያለፈ ደርስ ነው፣ ግን የዛን ኮነግሮ ስላልመለስክልኝ ነው ኢንሻአላህ። እና ያ ጀማ እናንተም ደግሞ ጥያቄ ካላችሁ አንዳንድ መጻፍ ነው አንዳንድ ጻፉና ያው ማይክ ትይዛላችሁ ማለት ነው ኢንሻአላህ። እና የኔ ጥያቄ ይሄ ነው። ማይክ ፍሪ ኡስታዙና። ሰላም አለይኩም ወራህመቱላህ። ኸይር፣ የመጀመሪያውን ጥያቄ በተመለከተ ምናልባት ባለፈው አልሰማኝም ይሆናል፣ ወላሁ አለም አላቅም፣ መልሱን ሰጥቻለሁ። በቃ ሙዚቃ በተመለከተ ሰርግ ላይ የሚሆን ምን የሚላይ ኢስላም ያስቀመጠውን አስተምሮ ባለፈው ተመልክተናል፣ ሙዚቃን በተመለከተ ማለት ነው። ስለዚህ ሰርግ ስለተሰረገ ሙዚቃ የሚፈቀድበት ምንም አይነት ምክንያት አይኖርም። ተግባብተናል። ይሄ የዑለማዎቹን ጥያቄ አይደለም እየመለስኩልህ ያለው፣ ኦርዲነሪ የሆነ ነገር ስለሆነ ነው። ኦርዲነሪ የሆነ ነገር ኦርዲነሪ ነገሮች ናቸው። ስለዚህ ሙዚቃን ሰርግ የኔ እህት ስለሰረገች ወይም አንድ ሰው ሰርግ ስለሰረገ ያንን ማድረግ ይችላል ማለት አይደለም። እና ያንን የሚያደርጉም ወንድሞች እህቶች ውስጣቸው ሀላል ነው ብለው አምኖም አይደለም የሚያደርጉት። ይሄ መታሰብ መቻል አለበት። አላኩላል ግን እንደዚህ አይነት ነገሮች ሲፈጠሩ እኛ ግን በጥበብ መጣራትና ማስተማር ከኛ የሚጠበቅ ኃላፊነት ነው፣ ከኛ የሚጠበቅ ኃላፊነት ነው። ዳግም እንዳይደገም ኢስላም ምን ያስተምራል የሚለውን ነገር በጥበብ መልኩ ማስተማር መገሰጽ ከኛ የሚጠበቅ ኃላፊነት ይሆናል። ሁለተኛውን አፉ በለኝ፣ ሙሉ በሙሉ ሀሳብህን አልተረዳሁም። ወላሁ አዕለም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። መርሐባ ዊስፐር፣ መርሐባ። ማሻ አላህ ኡስታዙና፣ የሁለተኛ ጥያቄ እኛ ኢትዮጵያ ማለት ናት ሙስሊምና ክርስቲያን ነው አብረን የምንኖረው። እና ይሄ እንግዲህ በዲናችን ላይ የሚያመጣው ተጽዕኖ ከካልቸራዊ በሆነ መልኩ የሚያመጣው ተጽዕኖ ያው ከክርስቲያኖችም ጋር አብረን ስለምንኖር መቼስ ያው ግብረ ገብ ምናምን የተባልን ኃይለ ሥላሴ ለምሳሌ የራሱን ሃይማኖት ነበረ ሊጭንብን የሞከረው። ግን ያው ከክርስቲያን ማህበረሰብ ጋር አብረን መኖራችን ጠቃሚ ጎን አለው። ኦኬ ማሻአላ ሀገራዊ በሆነ መልኩ፣ በአንድ መልኩ ግን በዲናችን ላይ የሚያመጣው ተጽዕኖ ቸር አንጻር ወይ በሳይኮሎጂ አንጻር የሚያመጣው ተጽዕኖ አለ ወይ? ሙስሊም ክርስቲያን አብረን መኖራችን ያው ሀገራዊ በሆነ መልኩ ምንም ችግር የለውም፣ ግን ኢስላማዊ በሆነ መልኩ ግን እንዴት ነው ካለው የሀገራችን ሳይኮሎጂ አንጻር ለማለት ፈልጌ ነው። ጀዛከላ ኸይር። ማይክ ፍሪ። ሰላም አለይኩም ወረህመቱላሂ ወተዓላ ወበረካቱ። خير طرو ሙስሊምና ክርስቲያን ወይም ደግሞ ሙስሊም ከሌሎች ሃይማኖቶችም ጋር ብንለው እንችላለን። ምክንያቱም ኢትዮጵያ ውስጥ ያው ኢስላምም ሙስሊሞችም አሉ፣ ክርስቲያኖችም አሉ፣ የአይሁድንም እምነት የሚከተሉ ሰዎች አሉ። ከነሱ ጋር ያለን ግብረ ገባዊ ግንኙነት ምን መምሰል አለበት የሚለውን በጥቅሉ ዳስሼ ነው የማየው። ቁርአን መጀመሪያ ያስቀመጠው መርህ አለ በሱረቱል ሙምተሂና ምዕራፍ 60 ቁጥር 8 ላይ Allah does not forbid you from those who do not fight you because of religion, do not expel from your homes from being righteous toward them. Allah subhanahu wa ta'ala aykalakilachum bahaymanotachu sabab iskal tawagwachu kabetochachu bahaymanotachu sabab iskal asutachu dres le'ennesu melkam litulullachu na acting justly toward them le'ennesu fitsum fitawi bitwonullachu አላህ በፍጹም እናንተን አይከለክላችሁም። ለምን? Indeed Allah loves those who act justly. ምክንያቱም አላህ Subhanahu Wa Ta'ala ፍጹም ፍታዊ የሆኑ ሰዎችን ያፈቅራቸዋል ይወዳቸዋልና። ስለዚህ በፍቅርና በመልካም ከነሱ ጋር ብትኖሩ ብትፋቀሩ ዲኖቻችሁን ለማስደቀቅ መሳራ እስካልመዘዙ ጦር ሰብቀው እስካልመጡ ከመድር ላይ ሊደመስሷችሁ እስካልተነሱ ከቤታችሁ እስካላስወጣችሁ ድረስ ለነሱ መልካም ብትሉላቸው በፍታዊ መልኩ ብትረዷቸው እና በፍትህ ብትናኗራቸው ችግር የለውም። ነብዩ አለይሂ ሰላቱ ወሰለም አንድ ሐዲስ ለጠቀስ Be mindful of Allah wherever you may be. የትም ስፍራ ብትሆን አላህን ፍራ። የትም ስፍራ ብትሆን አላህን ፍራ። Change your bad deeds with good deeds. ክፉ የሆኑ መጥፎ ስራዎችህን በመልካም አብሳቸው። And have a good relationship with the community outside. ማህበረሰቡ ጋር ያለህም ግብረ ገባዊ ግንኙነት ያማረ ይሁን ይላሉ። ያማረ ይሁን። ስለዚህ ሙስሊሞችና ክርስቲያኖች ሊኖራቸው የሚገባው ያንኗር ዘይቤ ምንድነው ከተባለ አንደኛ ሙስሊሞች ምን ጊዜም የሌሎች ሰዎችን እምነት ያከብራሉ። የሌሎችን እምነት አይዛለፉም። የሌሎችን አስተምህሮት አይሰድቡም፣ አያጥላሉ። ለምን ከተባለ ቁርአን ሱረቱን አንዓም ምዕራፍ 6 አንቀጽ 108 ላይ የሌሎች ሰዎችን የሚያመልኳቸውን እነዛ ጣዖታውያንን ብሏል አላህ የሚያመልኩትን ጣዖቶቻቸውን አትስደቡ ባለማወቅ አላህን ይሰድባሉና ብሏል። ስለዚህ ለነሱ ፍጹም ፍታዊ በመሆን መልካምን በመዋል ሃይማኖታቸውን ባለመስደብ የሚያመልኩትን አምላክ ብለው የሚያመልኩትን ባለመሳደብ ከነሱ ጋር በመልካም ተኗኗራቸው ብሎ እስልምና አስተምሯል። ነገር ግን ሙስሊሞች ከክርስቲያኖችም ጋር ይሁን ከአይሁዶች ጋር በዚህ መልኩ ሲኖሩ ከሙስሊሞች የሚጠበቅ ግን ኃላፊነት አለ። ያም የእስላምን ዘላለማዊ ብርሃን ማሳየት አለባቸው። ቁርአን በሱረቱ አሊ ኢምራን ምዕራፍ 3 አንቀጽ 110 ላይ የነገረ ነገር አለ። You are the chosen people. እናንተ የተመረጣችሁ የተከበራችሁ ህዝቦች ናችሁ። Because you enjoy what is good, you forbid from what is bad, you believe in Allah. ምክንያቱም በመልካም ታዛላችሁ፣ ከመጥፎ ትከለክላላችሁ፣ በአላህም ታምናላችሁ ብሏል። ቁርአን ሱረቱ ፉሲለት 41:33 ላይ who is which is better the one who calls to the way of Allah and do good righteous deeds and say some among of the Muslims. ሰዎችን ወደ ጌታ ወደ አላህ Subhanahu Wa Ta'ala ቃል ወደ እስላም ከመጣራ መልካምንም ተግባር ከመሰራ እኔም ከሙስሊሞች ነኝ ካለበላጩ አንደበቱ ጣፋጭ ማን ነው ይላል። ስለዚህ የእስላምን ብርሃን የእስላምን ዘላለማዊ ጎዳና የእስላምን የህይወት መመሪያ ለነሱ ልናስተምራቸውና ልንገልጽላቸው ይገባል። አንድ በአንደበታችን፣ ሁለተኛው ስብእናችን ላይ እስላምን በማንጸባረቅ የእስላምን ውበት በእኛ ስብእና ቁርአን በእኛ ስብእና ተገልጦ ሰንቀሳቀሶ ስጋ ለብሶ መንቀሳቀስ አለበት። የዛን ጊዜ ለነሱ ፍታዊ ስንሆን እኩልነትን ስናሰፍን መዋደድና ፍቅርን ስናሳይ እስላምን ያዘነን እስላማዊ ተግባራቶች ስንተገብር ሰዎች በእኛ ኢንፍሉዌንስድ ይሆናሉ። ወደዱም ጠሉም ማንንም ሰው አንተ መልካም ሆነ እስከመጣህ ድረስ በጓደኛ ላይ ኢንፍሉዌንስ መፍጠር ትችላለህ። ቅድም ብየዋለሁኝ ድኖት አስከባው ደማን ስለዚህ ሰውየው አትጠይቅ በአስከባው ሂስ ፍሬንድ ነገር ግን ስለ ጓደኛው ጠይቅ because everybody is influenced by his own friend ምክንያቱም ሁሉም በጓደኛው ተጽዕኖ ስር ነውና ያለው። ስለዚህ ሙስሊሞች ክርስቲያን አይሁድ ክርስቲያን ጓደኞች ይኖራቸዋል። እሱ እስላማዊ እሴቱን እስላማዊ ውበቱን እስላማዊ መርሆቹን ጠብቆ ከመጣ ኢንፍሉዌንስ ማድረግ ይችላል። እነሱን ደግሞ ወደ ዘላለማዊ ህይወት ጠራቸው ማለት ነው። ስለዚህ ሊኖረን የሚገባው ህይወት ግንኙነት በጣም ያማረ ነው የሚሆነው። ሀታ እንኳን በዲን ጉዳይ ላይ ተወያይተን በሃይማኖት ጉዳይ ላይ ተማምረን የማንግባባበት ደረጃ የማንተማመንበት ደረጃ እንኳን ብንደርስ ቁርአን መርሁን አስቀምጦልናል። ቁርአን በሱረቱ ካፊሩን ምዕራፍ 109 ቁጥር 6 ላይ ለኩም ዲነኩም ወሊየዲን to you is your own religion and to me is my own religion ለላንተ ማማኖት አለኝ አላችሁ ለኔም አይማኖት አለኝ በላቸው እንዳለው ማለት ነው። ስለዚህ በመልካም ልንናኖራቸው ይገባል። ነብዩ አለይሂ ሰላቱ ወሰለም ከአይሁዶች እንኳን ገንዘብ ተበደሩአሉ። ነብዩ ሰለላሁ ዐለይሂ ወሰለም እኮ አይሁድ ሞቶ ጀናዛው ሲያልፍ ተነስተው ቆሙ። ከዛ በኋላ ሰሃቦቹ ምንድነው ያሏቸው? ያ ረሱላህ ይሄኮ የአይሁድኮ ሬሳ ነው አላቸው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? ምንድን ብለው ነው የመለሱት? ኢድን ሀብ ጋድ ዘ ሶል ኦፍ ዘ ጋድ አላሁ ሱብሃነሁ ወተዓላ ሩሁ ከአላህ የተሰጠው የአላህ ፍጡር አይደለም ምን ነው ያሉት እኮ። ነዓም አዎን አሉ። ስለዚህ ሊከበር ይገባል። ለአይሁዱ እንኳን ተነስተውለታል። ሀታ በህይወት ኖሮ እኮ አይደለም ጀናዛ ሆኖ። ስለዚህ በመልካም ልንኗኗራቸው ይገባል። ወላሁ አለም ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ሰማለ ጀማ። ኦኬ ጀዛኩም ላኸር የዘለልካችሁ አፉ በሉኝ ስለዘገያችሁበት ነው አፉ በሉኝ። እኔ እንኳን ጥያቄ ለመጠየቅ ሳይሆን ጀስት ኡስታዝ ባስተማረው ላይ የሆነ ኮሜንት ለመስጠት ነው። ካንድ ካገጠመኝ ተነስቼ ከአንድ ከስድስት አመት በፊት አረቦች ቤት አገለግል ነበር። ልጅ የልጅ ሞግዚት ነበርኩ። በልጆቻቸው ላይ ያደርጉት የነበረው ልዩነት ምን ያህል ችግር እንደፈጠረባቸው በአይኔ ያየሁትን በዚህ አጋጣሚ እንትን ለማለት ብዬ ነው ባጭሩ። የመጀመሪያው ልጅ ተወልዶ ሁለተኛው ሲወለድ ሁለተኛውን ልጅ ነበር በጣም የሚወዱት እና ትልቅየው ምን ያህል ሞራሉ ይነካ እንደነበር እዛ ቤት ውስጥ ትንሽየውን ለመጉዳት እንዴት ይነሳ እንደነበር ምናምን አይቼ አሁን ደግሞ ተመልሼ እዚህ ደርስ ላይ ስሰማው ትዝ ብሎኝ እኮ ወደ ኋላ ተመልሼ አሁን እነሱን ባየሁበት እኔም የራሴን ቤት ከፍቼ የራሴን ኑሮ ሲጀምር ያው እነሱን አይቼ ነው እንግዲህ ትምህርት የወሰድኩት ከዚያን ጊዜ ጀምሮ። ምክንያቱም ትልቅየው ትንሽየውን ለመጉዳት ሁሉ እስከ መድረስ እስከ መጉዳት የሚደርስበትም ደረጃ ያጋጥማል። አላህ ይጠብቀን። እና ኡስታዝ ዛሬ አስተማረው ትምህርት ልጆች ላሉንም ወደፊትም ልጅ ለምትወልዱ በጣም ትልቅ ትልቅ ትምህርት ነው። ሁላችንም ተግባራዊ ልናደርገው ይገባል። በምንም መልኩ ልዩነት ልናደርግ አይገባም በልጆቻችን ላይ በተለይ ትልልቆቹ። የመጀመሪያ ልጆቻችን ፍቅርና ሳያቸውና የመጀመሪያ ልጆች ሲሆኑልን አዲሱ ሲመጣ ደግሞ ለሁለተኛው ፍቅር ስንቀንሱ የተለየ ነገር ስናሳየው ትልቅየው ሞራሉን ከመነካቱ ሌላ ትንሽየውን ሁሉ ሊጎዳው ይችላል። ይሄም ራሱ እኔ በአይኔ ስላጋጠመኝና ስላየሁ ነው እና ላካፍላችሁ ወደድኩት። እንግዲህ ለልጆቻችን ልዩነትን እንደማናሳይ እርግጠኛ ነኝ ኢንሻአላህ ከዛሬ ትምህርት ተነስተን ማለት ነው። ጀዛኩሙላህ ኸይር። እንግዲህ ለተረኞቹ ማይክ ለቃለሁ። ጥያቄ ያላችሁ እንግዲህ ወይም ሌላ አስተያየት ያላችሁ አንድ አንድ አሳዩኝና ማይክ ሰጣችኋለሁ። ኡስታዝ ጀዛከላ ኸይር ወላህ ላዚም በጣም ደስ የሚል ትምህርት ነበር የዛሬው። አንድ አንድ አሳዩኝ ማይክ የምትቀበሉኝ። የተሰማ ኮኔ ጀማ ማይክ የሚወስድ ከኔ ቀጥሎ አንድ አንድ ያሳየኝና ማይኩን ልስጣችሁ ወይም ለኡስታዝ ማይክ ፍሪ ለማንኛው السلام عليكم ورحمة الله وبركاته. ماشي أنا ما هو نم مايك لك الله مايك لك الله قطع يتياكي كل مايك فري. سلام تلك جزاك الله أستاذ كاليبو أينب سمت أستاذ مقر أهل ما يدلو فكر طولنا بجون كون فاتنا مابت ويبزوك فاتنا يا سمي بلالتو السلام عليكم ورحمة الله. إهتاجن ما ማይክሽ እየተሰማን አይደለም፣ ድምጽሽ አይሰማም። እና ድጋሚ ቼክ አድርጊው እና ግቢ። እጅሽን አውጭኝ። እሺ፣ ማይክ ፍሪ። السلام عليكم ورحمة الله وبركاته. الكمبيوترش ችግር ሳይኖረው አይቀርም ምንም ልንሰማ አልቻልንም። እየተሰማ አይደለም። አላኩላል እኔ ከእናንተ ጋር ማምሸት እንድችል አንድ ነገር ልንገራችሁ። አንድ ጊዜ ማምሸት እንድችል አንድ 15 ደቂቃ ትጠብቁኛላችሁ። ኮምፒውተሩ ለአንድ ነገር ይፈለጋልና ኮምፒውተሩ ለአንድ ስራ ይፈለጋል። ስለዚህ 15 ደቂቃ ስራው ይጠናቀቃል። ከ15 ደቂቃ በኋላ ተመልሼ እመጣለሁ። እስከዛ ሀሳብ ካላችሁ ተወያዩ፣ ጥያቄ ካላችሁ ጥያቄያችሁን አዘጋጁና ከዛ በኋላ ወደ ፕሮግራማችን መመለስ እንችላለን። 15 ደቂቃ ግን አፍቱልኝ ያላችሁ ኮምፒውተሩን ለአንድ ሰው ልጠለቅ ነው። አፎን ማይክ ፍሪ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ኡስታዙና ከ30 ደቂቃ በኋላ የፍኖተ ኢስላም ፕሮግራም ይቀጥላልና ኢንሻአላህ ምናልባት ከቻልክ ይህን 30 ደቂቃ ኢንሻአላህ ጥያቄዎችን ብንጠይቅ እንደዛ እንዴት ይመስልሃል ኡስታዝ? ጥያቄዎችን 30 ደቂቃ ብንጠያየቅበት ይሻላል። ወላሁ አለም ከቻልክ ማለት ነው። እና ኢንሻአላህ ማይክ ፍሪ ኡስታዙና። ጥያቄ ያለን ግን ኢንሻአላህ እጅ እናውጣና እንጠይቅ። ዛሬ ከተማርነውም እንዲሁ ወይ ሀሳብ እንኳን መስጠት ከፈለግን ሀሳብ መስጠት እንችላለን። ኢንሻአላህ ማይክ ፍሪ። ብስሚላህ አሊ ኡስታዝ፣ እኔ እንደተረዳሁት ይመስለኛል ኮምፒውተሩ ለአንድ ለ15 ደቂቃ ለሌላ ጉዳይ ይፈለጋል ያለ መሰለኝ። አላሁ አለም እንደዛ የተረዳው መሰለኝ። ስለዚህ ያው ያቺን 15 ደቂቃ እኛ የሆነ ነገር ስለ ዛሬ ውሎ ወይም አብደት እየተዛረግን የሰማ ያሰማናል። ሌላው ደግሞ ጥያቄ ያለው ደግሞ ለጥያቄው ይዘጋጃል፣ ሬዲ ይሆናል። እስከዛ ግን ይቺን 15 ደቂቃ የዛሬውን ውሎ የምታውቁ ካላችሁ እንነጋገርበታለን። ጥያቄውን ደግሞ አዘጋጅተነው ኡስታዝ ሲመጣ እንጠይቀዋለን። እንግዲህ 30 ደቂቃ ካለች እኔ ሌላውን አልግደልባችሁና ይቺ 30 ደቂቃ 15 ደቂቃ ኡስታዝ እስኪመጣ ይሄንን ካደረግን 15 ደቂቃ ላሉት ሰዎች ጥያቄና መልስ በጣም በቂ ይሆናል ብዬ አስባለሁ። ጀዛኩሙላህ ኸይር። እስኪ የዛሬን ውሎ የሚነግረን ማን ነው? አንዳንድ ያሳየኝና አሊ እንደውም አንተ ሳታነብ አይቀርም። ኦኬ አቡኪ ማይክ ፍሪ። ቢስሚላህ ሰላሙላህ አለይኩም ወራህማ ወበረካ። ኢንሻአላህ ድምጽ ይደርሷል አለውኝ አይደል? በአላህ ፍቃድ አሁን እስከ ዛሬ ተነፍሳለሁ። አንደኛው ነገር ሲያካብድ እንዴት ነ በእንግሊዜ ነው አሉ። ልክ እንደነ ኡስታዝ ያሉት ማለት ነው በእንግሊዜ። ኦኬ ዊስፐር። ኦኬ ወደ ርሱ ልመለስ፣ ሩቅ ሳልሄድ ልመለስ ወደ ርሱ። ሙሊያስ ትክክል ነሽ፣ 15ቷን ደቂቃ እየተወያየን ብንቀጥል ይሻላል። ግን ያለውን ነባራዊ ሁኔታ የዛሬውን ነገር ከማውራት ይልቅ የተማርንበትን ዛሬ የተማርነውን ነገር ብንነጋገር ርዕሱም እዙ ላይ ቢሽከረከር ጥሩ ነው። ምክንያቱም ከነበርንበት ውጥት ብለን ሄደን የኢትዮጵያ ደርሰን ከእንደገና ወደዚህ መመለሱ እንደሚከብድ ይሰማኛል። እናንተስ ምን ትላላችሁ? 15 ደቂቃ ስላለ ማለቴ ነው። ኡስታዝ ማይክ ማን ነው ኮምፒውተራቸው ስራውን ጨርሶ እስኪመለስ። ኦኬ ስለዚህ እንደዛ እናድርግ። ወደ ርዕሱ እንመለስ። ኡስታዝ ጥሩ ነገሮችን እያስታወሱን ነበረ። አቴንሽን፣ አፌክሽን፣ አፕሪሺሽን አይደል? ሶስቱ ነገሮች እነሱ ነገር ላይ የተማማርናቸውን ነገሮች ያሉንን ነገሮች እስቲ እንከልሳቸው። ገጠመኞችን ልክ ሙሊያስ ቅድም እንዳነሳችልን ያሉ ነገሮችን እናውሳ። ልጅ በጣም ቆንጅዬ ነገር ነው። በህይወት ውስጥ ካሉ ነገሮች ሁሉ ልጅ የሌለው እንኳ ልጅ ይወዳል። ልጅ የሌለው እንኳ ልጅ ይመኛል። ላላችሁ አላህ ልጆቻችሁን አመለ ሳሌ ያደርግላችሁ። ልጆች የሌላችሁ ደግሞ አላህ ልጅ ይስጣችሁ። ቀድሞውኑ ደግሞ ትዳር የሌላችሁ ትዳር ይስጣችሁ። እዚች ጋር አንድ ነገር ትዝ አለኝ። ወአለይኩም ሰላም ወራህማ ወበረካ በያችን አንድ ነገር ትዝ አለኝ። ሻፊ ወአለይኩም ሰላም ወራህማ ወበረካ ትዝ ያለኝ ነገር አንዲቷ ወንድሟ ይጨቀጭቃታል። ለምን አታገቢም ብሎ በደብዳቤ ነው። ከዛ እሷ ከዛ ሆና ማግባት እኮ ትፈልጋለች፣ ግን ያ የምትፈልገው ሰው አልመጣም። አስረዳችው። እኔ እኮ የምፈልገው ሰው አልመጣም፣ ልጆቼን የሚንከባከብ እስከ ህቅታይ ድረስ አብሮኝ የሚኖረን ሰው፣ ትክክለኛ ሰው ስፈልግ ረፈደብኝ። ይሁንና የለመኑትን ከማይነሳው ጌታዬ ተስፋ አልቆርጥም፣ የኔ የሚባለው ሰው ይመጣል አለችው። ቀጠለችምና መጽናኛ የሆነህ ዘንድ ዶክተር አመር ካልድ ያሉትን ላስታውስህ። የግብፁ ዳይ ናቸው። ዶክተር አመር ካልድ ለአንዲት እናት ሲመክሯት አንቺ እናት ወይ አሏት። አንቺ እናት ወይ የልጅ ይበል መምጫው ምን ነው ዘገየ ብለሽ አትጠይቂ። የልጅሽ ባልስም ቀድም ካላህ መዝገቡ ላይ ጽፎታልና በሰዓቱ ይመጣል አለ። ማለት የፈለግኩት ነገር ባለትዳር ላልሆናችሁ ባላችሁ የሚመጣበት ቀን ቅርብ ነው ባላ ፍቃድ። ግን ማንኳኳትን አትርሱ። ሰበቡን ሙሉ ልጆች የምትናፍቁ ባላ ፍቃድ ልጅም ታገኛላችሁ ኢንሻአላህ። ግና ሰበብን ሙሉ ዱዓ ብዙ። እንዲሁ ልጅ ያላችሁ ልጆቻችሁ አመለሳ ሊሆን ውይይታችን ኡስታዝ ካልድ ክብሮ እስኪመለስ 15 ደቂቃዋን ለመሙላት ነበረ። የተወሰነችዋን ደቂቃ እኔ ወስጃታለሁ፣ ቆርሻለሁኝ። እስቲ አሊ ደግሞ ናና። አዎ አግብቻለሁ። እስቲ አሊ ናና፣ አንተም አንድ ሁለት ብለን ወአለይኩም ሰላም ወራህማ ወበረካ። ኪንግ ነጃሺ፣ በነገራችን ላይ ዛሬ እግረ መንገዴን አንድ ሁለት ልበል፣ እንግዲህ ማይኩን ፉት ልበለው ብዬ ማይኩን ልጨርስባችሁ ነው፣ እስኪያልቅ ድረስ 15ቱ ደቂቃ። ዛሬ ልጎበኝ እጄ ነበር ሼክ ዛይድ ሞስክ ካልቸር ተብሎ የየሀገሩ ባህል ይጎበኝ ነበረ። ሼክ ዛይድ ሞስክ ውስጥ ማለት ነው። ሞስክ ውስጥ ሰፊ ነው እና ሞስክ ውስጥ መስጂድ ውስጥ ማለት ነው። እንደዚህ አዳራሽ ነገር አለች እና እዛ ላይ ቁጭ ብሎ የሀገሬን አየው። እሺ አንድ ስለ ሀገራችን አንዲት ፓርት ተሰጥቷቸው እንደ ኤግዚቢሽን ነው። አንዲት ፓርት ተሰጥቷቸው አንዲት ክፍል ነገር ተሰጥቷቸው እዛ ላይ እያሳዩ ነው እንግዲህ እና የረዥም ጊዜ ያሉ መስጂዶችን እናኗር መስጂድንን ጭምር ምናምን እያየ ወጣው። ደስ አለኝ። ከዛ ስንወጣ ጠማማ ፎቅ አለ እዛ ልክ ከሻይክ ዛይድ ሞስክ ወደ አቡዳቢ ስትመለሱ የምታውቁት ሰዎች ጠማማ ፎቅ እና የዛ ጠማማን ፎቅ አመጣጥ ሲነግረን አብሮን የነበረው ኡስታዝ ጣሊያን ውስጥ አንድ መሀንዲስ ፎቅ ሲሰራ ተሳሳተና ፎቁ ተጣመመ ተባለ። ተሳሳተና ፎቁ ተጣመመ። ከዛ ያንን አይተው ከዛ በኋላ ያሉ ሌሎች ሰዎችም ያንን ጠማማ ፎቅ መስራት ጀመሩ። በዲዛይን አሉ እንግዲህ ስህተትን ኮፒ ይደረጋል ከተወደደ ማለት ነው። ወላጆቻችን ወይንም አባትና እናቶች ለልጆቻቸው ጥሩንም መጥፎውንም ኮፒ የሚያደርጉባቸው የመጀመሪያ ገጾች ናቸው ለማለት ፈልጌ ነው። እግረ መንገድ የኡስታዝ ሰዓት እስኪደርስ እኔ ማይክ ልልቀቅ፣ ሌሎቻችሁ ደግሞ አንድ ሁለት በሉ። ማይክ ፍሪ። السلام عليكم ورحمة الله وبركاته يا جماعة، فجزاك الله خير أخونا أبوكي، ما شاء الله الله يجمر له. أي تينك قال تقبل بانم أبوكي، أنا على كتب المسألة. وعليكم السلام ورحمة الله وبركاته. خزي أستاذنا كربا كسر مستيك أب هلاي ملسال إن شاء الله. جن من دنو كسلاسة دقيقة أنا علو نكذب على أستاذ أزمين كمتا ويدا متسلم كمتا تايمو ينسونه بالو برنامج مسارات مالتنا هنا سلزي عند فيتون كشالة يالون سلاسة دقيقة عندي تكملت نبريا سبكوت بليلا ملكو من الوقت. وعليكم السلام ورحمة الله وبركاته أبو بلال. من الوقت تايمو تشلي نوري تشلالو جن عنديتنا سيريس بونا ملكو سيريس بونا ملكو كونة لمسالي. وعليكم السلام ورحمة الله وبركاته. أستاذ أزمين أستاذ أزمين كونكشن أستجروتنو نابو هلا أستاذ أزمين كمتا أستاذنا ودي درس كهيدا ندانا قارت أو بيينو دزاي مسلينيال قدمم تنقاقر النبر أبوكي لنا إن شاء الله هن النبر أستاذ أيتين كوتا مسلين قدم. وعليكم السلام ورحمة الله وبركاته إبراهيم. أنا يعلم برنامج لمن قري هل نبره أنا إن شاء الله. أنا إن شاء الله أستاذ أزمين اللندي سبحان الله أجونا وطالكم أستاذ أزمين أنا لزينا إن شاء الله برنامج نبر لما نقري فلكوت. وعليكم السلام ورحمة الله وبركاته وإسلام. وعليكم السلام ورحمة الله وبركاته وندما شن سنات ويلكم. أنا إن شاء الله I think هذيك على هذيك على أدمينوش أصلا بتوت هنا هذا ولا ما شاء الله أكا تنش أنسن I think هي شالوال هي نيوكلير مخالة يجيب بانا بر نقدر كن إن شاء الله جانا ما مرت على جمرنم نيوكلير بروكيت تصنعب توال أنا إن شاء الله سنتي درك يك أيارو كونو يمسم سمو الله يتتك ما يمت علينا إن شاء الله إني وانو فوكس أчин ودا درس فوكس أчин ودا إني أقول دينا ميونا إن شاء الله ቦታ ማንሰጣውም እና ኡስታዙና አይ ቲንክ ኢንሻአላህ ሌላ ጊዜ ቢያስተምረን ይሻላል ሌላ ጊዜ ቢያስተምረን ይሻላል ዩማና አይ ኡስታዝ አለ ቆ ኡስታዝ አዝሚን አለ ያው የኡስታዝን ታይም እኛ ኡስታዞች ታይማቸውን እስኪጨርሱ ድረስ አንነካባቸው የሌላ ኡስታዝ ደግሞ ታይም ካለ ደግሞ ያንን ታይም እንዲሁ እንደዚህ ነው የምንጠቀመው ኢንሻአላህ። ኡስታዝ ገብቷል ኡስታዝ ኻሊድ አለ ኡስታዙና ኻሊድ አለ ኡስታዙና ኡስታዝ አለ አሎ ታሙሳዝ ቀደሙ ከወጣው ያላችሁኝ መሰለኝ ወጣው ያላችሁኝ መሰለኝ ያው ኮምፒውተሩን ሊያስተካክል ማለት ነው። አሃ ኦኬ ኦኬ እና አይ ቲንክ ኡስታዝ ኻሊድ አለ ምናልባት ከተመለሰ አይ ቲንክ እዛኔ ባጋጣሚ ቶሎ ወጣ እንጂ ቢሰማኝ ጥሩ ነበር ከቻለ 31 ደቂቃ ጥያቄ ብንጠይቅ እናልስልን ካልሆነ ደግሞ ያው ኢንሻአላህ እሁድ አለው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወክቱና በረካ ወልካም እህታችን አይ ቲንክ እሁድ አለው እና ኢንሻአላህ እሁድ ይመለስልናል። እና እስከዛው ይቻላል ይቻላል ኪንግ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀያቱ ከሺ ማይክ ፍሪ ኦር በያ በያ ይቅደም። መርሐባ በያ ማይክ ፍሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሰማል ያ ጀማ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይረን አሊ ኢብኑ ሐበሻ፣ እንዲሁም ወንድማችን ሁላችሁም ከዚህ በፊት የተናገረው አቡኪ ነበር የተናገረው። አዎ ወንድማችን አቡኪ እሱ ሲናገር ነው የገባሁት። ሰላተል ጁምዓ ሰግደን መጣን። አላህ ይቀበለን። እንግዲህ የሚገርማችሁ ነገር ኡስታዝ ያስተማረውን አይነት አርዕስት ነበረ ሰላተል ጁምዓ ላይ ኹጥባ ላይ ሲነገረን የነበረው ስናዳምጥ የነበረው እና በጣም ጥሩ ደርስ ነው በእውነቱ ኡስታዝ የጀመረልን። አሁን ኡስታዝ የጀመረው እንዴት መሰላችሁ? ሙስሊሙ ከልጆቻችን ጋር ያለን ግንኙነት ምን መምሰል እንዳለበት፣ ልጆችን እንዴት ማሳደግ እንዳለብን፣ ከዛ ደግሞ ሙስሊሙ ከጎረቤቶቹ ጋር፣ ሙስሊም ከራሱ ጋር፣ ሙስሊም እያለ ይቀጥላል ደርሱ። እንደዛ መሰለኝ ኡስታዝ ከፋፍሎ የሚያስተምረን እና በጣም ይገርማል ወላሂ። እኛ ስለ ልጆች በምንማርበት ጊዜ፣ የልጆች አስተዳደግ በምንማርበት ጊዜ ልጆች ስላሉን ብቻ አይደለም ልጆች ስላሉን ብቻ አይደለም መስማትና ማዳመጥ ያለብን ወይንም ትምህርቱን ልጆች በአንድ ጊዜ ወረዱ። ምንድን ነው ነገሩ? ያስደነግጣል። በአንድ ጊዜ ሁሉ እጅ ወረደ። ኡስታዝ ገብቶ ነው ምንድን ነው ነገሩ? ሱብሃንአላህ። እና ብዙውን ጊዜ ኡስታዞች ያስተምራሉ። ኡስታዞች አስተምረው በዛ ባስተማሩት ነገር ላይ አቡኬ እንዳለው ትክክል ነው፣ በዛ ነገር ላይ መነጋገር ጥሩ ነገር ነው። ምን ያህል አንደርስታንድ እንዳደረግን በጣም ሰፊ ውይይት ማድረግ እንችላለን። ለምሳሌ ኡስታዞች አስተምረው ሲጨርሱ በዛ ነገር ላይ ውይይት ብናደርግ ብንወያይ ብዙውን ጊዜ መጀመሪያ ራሳችንን ስናስተካክል በትክክለኛው ጎዳና ላይ ካለን ልጆቻችን ስርዓት ይይዛሉ። በአሁኑ ሰዓት ባለንበት ሀገር ላይ ታውቁታላችሁ፣ ልጆች 911 ነው የሚማሩት። ልጆች አካባቢውን ነው የሚመስሉት። ልጆች በትምህርት ቤት ነው። አንድ ጁ ነበረች እስራኤላዊት፣ አንድ ጊዜ ስታስተምረ ምን አለች? እዚህ አገር አለች፣ እዚህ ሀገር ልጆች ሶስት ወላጅ ነው ያላቸው አለች። ሶስት አባት አላቸው እዚህ ሀገር፣ የዚህ ሀገር ልጆች አለች። አንድ መንግስት ነው አለች፣ ሁለት አስተማሪ ነው፣ ሶስተኛ እውነተኛ ወላጅ አባት ነው አለች። እና ለአንተ አሁን በዚህ ሀገር ሲስተም፣ በሀገሩ ሲስተም እንዲያድጉ ነው የሚፈልጉት በራሳቸው ሲስተም። እኛ አንድ ጊዜ ተበርዘናል። በእነሱ አስተያየት እኛን አይፈልጉም። ከኛ የበለጠ ልጆቻችንን ነው የሚፈልጉት፣ ከስር መሰረት ነው በእነሱ ሲስተም ለማሳደግ። እኛ ደግሞ በእስልምናው ሲስተም፣ በእስልምናው መሰረት ማሳደግ አለብን ልጆችን። ብዙ ልጆች ይበላሻሉ፣ ወደ ድራግ ይሄዳሉ፣ ወደ አላስፈላጊ ነገሮች ይሄዳሉ። ነገ የሙስሊሙን ተከታይ ናቸው፣ የሙስሊሙን ህብረተሰብ የሚረከቡት ልጆች ናቸው። እዛ ላይ ትኩረት ማድረግ አለብን። ለምሳሌ ሰውየው ሰላት ሳይሰግድ ቀርቶ ልጁን ሰላት እንዲሰግድ ቢያደርግ፣ ወይም ደግሞ እስልምናውን በደንብ ሳይከታተል ሰውየው ልጁን ቁርአን ትምህርት ቤት ቢልክ ምንድን ነው? መጀመሪያ ራሳችሁን አድኑ ነው የሚለን አይደለም እንዴ? ከዛ በኋላ ቤተሰቦቻችሁን። እና በዛ ምክንያት ነው ኡስታዝ እጅ አውጥቷል። ኢንሻአላህ ጀዛኩም ላሁ ኸይረን ማይክ ፍሬ አደርጋለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። وعليكم السلام ورحمة الله وبركاته. طيب جزاك الله خيرا. ما تتشالله لما نتفلقينه ما تتشالله. አሁን ጥያቄያችሁን ማቅረብ ይቻላል? መወያየት ማውራት እንችላለን? ማይክ ሚሰካለ ማይክ ለለቀቀ መምጣት ለማሳወቅ ነው። ዌልካም ቱ እጅ አውጡልኝና ልስጣችሁ ማይኩን ለምትፈልጉ። እሺ ማይክ ፍሪ السلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته السمعي نجدي بزيو نعدم ومايك نموكر بزيو مايك نيس كريل جزاكم الله خير أستاذة جن أبو خالد الله خير الجزائك خالد كبرو ወንድሞቼ እህቶች ጥያቄ ካላችሁ በተማር ነው ዙሪያ ላይ መጠየቅ ትችላላችሁ። 10 ደቂቃ አላችሁ ማለት ነው። 10 ደቂቃ አለ። ያ ደቂቃ ካለፈ በኋላ ደግሞ የፍኖተ ኢስላም ፕሮግራም ይኖራል። ከመጣ ካልመጣም ያው እንደተለመደው ወይቱ ይቀጥላል ኢንሻአላህ ይመጣል። አይ ሆፕ ይመጣል ብዬ ገምታለሁ። ባይመጣም ያው ሌላ ተለዋዋጭ የሆኑ ፕሮግራሞች አሉ ወደዛ እንሄዳለን። ኡስታዛችን ጀዛከላ ኸይር ማይክ ፍሪማን ኢዝ ዋን السلام عليكم ورحمة الله وبركاته رزوانا رزوانا مايكا يسمم دقنا لما موكر كفلك جهن ويم لما موكر كفلك شيء جاوت يا جماعة جاوتونا بنتكم بتهنن تياكي ناملس ويجيت بزون جزي بتياكي ناملس ويجيت بزو اندرستان دن لنا درقا چومين چلا چونم رو چالو ان شاء الله اني تياكي علن لأستاذ ለኡስታዝ ጥያቄ አለኝ። በተማር ነው መሰረት ኢንሻአላህ ብዙውን ጊዜ ኢትዮጵያ ውስጥ ትዝ ይለኛል ድሮ ሰዎች ወንድ ልጅ ሲወለድላቸው በጣም ደስ ይላቸዋል። በድሮ ጊዜ አሉ እስከ ሽጉጥ ሁሉ ይተኩሱ ነበር አሉ ወደ ሰማይ ያነጣጠሩ በደስታ ብዛት ማለት ነው። እና ሴት ልጅ ስትወለድ ደግሞ ትንሽ ቅሬታ ይኖራቸዋል። እና እስልምና በእንደዚህ አይነት ሁኔታ ላይ እንደዚህ በሚያደርጉ ሰዎች ላይ ምን ይመክራል? ጀዛከላሁ ኸይረን ይሄንን ጥያቄ በመልስልኝ ደስ ይለኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማይክ ፍሪ። ያው ያለ ማዳላት ማለት ነው እንግዲህ በሴትና በወንድ ልጅ ያለው ሁኔታ አወላለድ ላይ ሆነም አስተዳደግ ላይ ኢንሻአላህ። ኡስታዝ እየሰማኸኝ ነው? የምሰማኝ ከሆነ እጅ አውጣልኝ። أستاذ الفارسي جزاكم الله خيرا مايك فري رجالو السلام عليكم ورحمة الله وبركاته بيا وندم ماتشن ما شاء الله طرو تياكين إسلام دسم ملونا يا إسلام مبتو بزيك زيتنا قاقرنا ኡስታዞቻችን አሊሞቻችን የሚነግሩናል ኢስላም ዲኑ ሹሙል ነው። ዲኑ ሁሉን ነገር ያጠቃልል ነው። በኢስላም ውስጥ የእያንዳንዳችን የህይወት እንቅስቃሴ ምን መሆን መምሰል እንዳለበት አላሁ ሱብሃነሁ ወተዓላ ከኛ የሚፈልገው አላሁ ሱብሃነሁ ወተዓላ ከኛ ማየት የሚያስደስተውና እንድንተገብረው ያዘዘን ነገሮች በቁርአን ውስጥ በግልጽ ተቀምጠዋል። ነብዩ አለይሂ ሰላቱ ወሰለምም በሐዲሳቸው ተናግሯል። ሙስሊም ምን ጊዜ የህይወት መመሪያው ቁርአንና ሐዲስ ነው። በእነዚህ ውስጥ ነው ህይወቱን የሚመራውና ነብዩ አለይሂ ሰላቱ ወሰለም ያስተማሩን ዱዓ እንድናደርግ ነው። በቃ እስልምና ከየትኛውም አመለካከት ከየትኛውም ማስተሳሰብ ልዩ የሚያደርገው ይሄ ነው። አይደለም ልጅን የሚያክል ነገር አግኝተህ ይቅርና አይደለም ትዳርን የሚያክል ትልቅ ነገር አግኝተህ ይቅርና ነብዩ አለይሂ ሰላቱ ወሰለም እኮ አዲስ ልብስ እንኳን ገዝቶ ለሚለብስ ሰው ዱዓ እንዲያደርግ ዱዓውን አስቀምጠዋል አይደል? አዲስ ልብስ እንኳን ተገዝቶ አንተ የምትለብሰውን አዲስ ልብስ ዱዓ አድርገህ ነው የምትለብሰው። ሰዎችም አንተ አዲስ ልብስ አድርገህ ሲያዩ ዱዓ ያደርጉልሃል ዱዓ ያደርጉልሃል። እና ዱዓ ነው የተቀመጠው፣ እኛም እናደርገው ዱዓ ነው። ይሄ ባህልን ተከትሎ የመጣ ነገርን እስልምና መልካም ባህል ከሆነ መልካም ባህሉን ይቀበላል። በመልካም ባህላቸውና ሴቶቻቸው ቢኖሩ ከእስልምና አስተምሮት ጋር እስካልተጋጨ ከቁርአን እስካልተጣረሰ ከነቢ ሰለላሁ ዐለይሂ ወሰለም ንግግርም ሆነ የህይወት ተጨባጭ ተቃርኖ እስካልመጣ ድረስ መልካም ባህል ችግር የለውም። ግን ኢስላምን መንኝነት የእስልምናን አስተምህሮት የሚጻረር ባህል ከሆነ ግን ይህ ባህል ተቀባይነት የለውም። ስለዚህ ዱዓ ነው የምናደርገው። ኢስላም ያስተማረን ይህ ነው። ከነቢዩ አለይሂ ሰላቱ ወሰላም የህይወት ታሪክም የቀሰም ነው ይህንን ነው። ስለዚህ ዱዓ ማድረግ እንዳለብንና መደረግ ያለበትን ዱዓ ማስተማር ነው እንጂ ያለብን ሰዎች ባላቸው ባህል ውስጥ ተዘፍቀን በእነሱ ባህል ውስጥ ልንኖር ማይገባም ለማለት ፈልጌ ነው። ወላሁ አለም ማይክ ፍሪ። السلام عليكم ورحمة الله وبركاته. جزاك الله خيرا أستاذنا. يا جماعة إياك إلا شو مني إياك إلا شو بزوج شو مو شالا شو بزوج شو ليو شالا شو ألا شو قال إلا شو يوم كم تهاو تنا كم سموه نجا عند عند إياك وش متى يكتشلون برا لما نيوم إن شاء الله أنا ليلة إياك تيجي قالوا إن شاء الله أستاذنا إياك ميهونو ليو شو بمنو اللي بتجيزه ليو شو بمنورون جيزه በመጀመሪያ ደረጃ ልጆቻችን ማወቅ ያለባቸው ምንድነው መማር ያለባቸው ከኛ ወይም ማስተማር ያለብን ምንድነው? ኢንሻአላህ ጥያቄው ግልጽ ከሆነ እንግዲህ ማይክ ፍሬ አረጋለሁ። የቅድሙ ጥያቄ ደግሞ ምንድነው መሰለ፣ ሴት ልጅ ሲወለድና ወንድ ልጅ ሲወለድ በተለያየ አድሎ ነገር አለ። ሴት ልጅን ወንድ ልጅ በመወለዱ ያ ቤተሰብ በጣም ደስታ ይሰማዋል። ሴት ልጅ ሲወለድ ሴት ናት ብሎ እንትን እንደማለት አይነት ነገር አለ። ያንን ሁኔታ ያ የባህል ሁኔታ ነው እና በእስልምና እንዴት ነው የሚታየው ይሄ ነገር ለማለት ብዬ ነው። ጀዛከላሁ ኸይረን ኢንሻአላህ ማይኩን ፍሬ አረጋለሁ። ሰላም አለይኩም ወራህመቱላሂ ወታላ ወበረካቱ። በየወንድማችን ከሁለተኛው ጥያቄ ጀምራለሁ። ሁለተኛው ጥያቄ አስመልክቶ እግረ መንገዴን በትምህርቴ ላይ አንስቼዋለሁ ብዬም ስላሰብኩ ነው የዘለልኩትኝ። በትምህርቴ ላይ ያስተማርኩት ነገር አለ። አባት በወንድና በሴት ልጆቹ መካከል ልዩነት ማድረግ የለበትም፣ በፍጹም ልዩነት ማድረግ የለበትም። ይሄ ከኢስላም አስተምህሮት ውጪ ነው። አባት ወይም እናት ወላጆች በጥቅሉ ልጆቻቸውን በእኩል አይን በእኩል መንገድ ሊንከባከቡ ይገባል ብዬ ሀዲስ መረጃዎችን አምጥቻለሁ። ከነቢዩ አለይሂ ሰላቱ ወሰላም ጣፋጭ ንግግሮች፣ ወርቃማ ከሆኑ ንግግሮቻቸው አምጥቻለሁ። ወላጆች ልጆቻቸውን በእኩልነት ትሪት ማድረግ እንዳለባቸው፣ ምክንያቱም በግልጽ ቋንቋ ያሉት ምንድን ነው፣ ልጆች ሁሉም በእኩልነት እንዲያከብሩ አትሻምን ብለው ነው የጠየቁታል። እፈልጋለሁ ኦፍ ኮርስ አሁን ብሏቸዋል። ስለዚህ በልጆች መካከል ፍትሃዊ ይሁን እኩልነትን አስፈን ነው። ስለዚህ ወንድ ስለተወለደ ወይም ሴት ስለተወለደች የተለየ ስሜት ሊሰማቸው አይገባም። ነገር ግን የሴት ልጅን ክብርን ተሰጥቷታል፣ አለቀዋታል። ነቢዩ አለይሂ ሰላቱ ወሰላም ሶስት ሴት ልጆች ኖሮት በስርዓት የተንከባከባቸው ምግባቸውን፣ መጠጣቸው፣ መጠለያቸውንና ለእነሱ ፍቅርና እንክብካቤን በኢስላም አስተምሮ ኮትኮቶ ካሳደጋቸው ጀነት ይገባዋል ብለው ነው የተናገሩት እኮ። ጀነት ይገባዋል ብለዋል። ስለዚህ ወንድም ይወለድ ሴትም ትወለድ የተቀመጠውን ዱዓ እናደርጋለን። አላህ ዘንድ ደግሞ ትልቅ ቦታ እንዲኖራቸውና ለእኛ ሰደቀቱል ጃሪያ ማድረግ የሚችሉ መሆን የሚችሉ ልጆች እንዲሆኑ ለአላህ እንማጸናለን። በእስላም አስተምሮት ኮትኩተን ማሳደግ ከኛ የሚጠበቅ ኃላፊነት ነው። ስለዚህ እንደዛ አይነት ባህሎች ከእስላም አስተምሮት ውስጥ የተለዩ ናቸው፣ የወጡ ናቸው። ለዛ ነው ማንኛውም ባህል ከእስላም ጋር ከተጻረረ ወይም ደግሞ ከእስልምና አስተምሮት ውስጥ ያስቀመጠው ነገር ካልሆነ ያ ባህል መልካም ከሆነ መልካሙም ችግር የለውም፣ መልካም ካልሆነ ግን እስላም አይፈልገውም ነው ባህሉን በጥቅሉ። ሁለተኛውን አስመልክቶ ልጆች ገና ሲያድጉ ምንድነው መማር አለባቸው የሚለው በጥቅሉ ህፃናት ገና ሲያድጉ መማር አለባቸው ምን እንደሆነ ነብይ ሰለላሁ ዐለይሂ ወሰለም ነግረውናል አይደል? ለምሳሌ 7 አመት ላይ ሲሆን ሲደርሱ ምን አድርጓቸው ብሏል? ሰላት እንዲሰግዱ አድርጓቸው ብሏል። ጀስት 10 አመት ላይ ደርሶ ደግሞ እንዲህ ካለ ትንሽም ያመት አድርጋችሁ እንዲሰግድ አድርጉት ብሏል። አላኩል ያህል ግን ህፃናቶችን በዋነኝነት አንተ ላይ ወይም ቤተሰቦቹ ላይ የኢስላም ስነ ምግባር ማየት መቻል አለባቸው ብዬ አምናለሁኝ እኔ። ስለ አላህ አንድነት ከነገርከው በህፃንነት አንተ ተሹር ላይ ቁጭ ብለህ የምታደርገውን ነገር ህፃናት አይተው ተከትለው ያደርጋሉ። አሁን መስጊድ አንዳንድ ጊዜ እናያለን፣ ይመጣሉ ህፃናቶችና ተሹር ላይ በጣም የሚወዱት ፓርት ቢኖር ተሹር ነው። እኔ እንዳየሁትኝና በቃ ተሹር ላይ ጣታቸውን እያንቀሳቀሱ ምናምን በቃ በጣም ደስ ይላቸዋልና አንተንም ዞር ብለው ያዩሃል። አትን ምን እየሰራህ ነው የሚለው ከዛ ያንተን ኮፒ አድርገው ያደርጋል። ህፃናቶችና ህፃናቶች ማወቅ ያለባቸው የመጀመሪያው ይሄ ነው የምትለው ነገር ኢስላም ነውና በአጠቃላይ ቤት ውስጥ የኢስላምን መንፈስ መረዳት አለባቸው የሚል አቋም አለኝ እኔ። ኢስላም የሚፈልገው ያንን ነው፣ ኢስላም የሚፈልገው ያንን ነውና ኢስላማዊ ሽታ ኢስላማዊ መዓዛ ያለው እንቅስቃሴዎች ሁሉ እነሱን አላህን የሚያውቁበት ነቢያቶችን የሚረዱበት ነብይ ሰለላሁ ዐለይሂ ወሰለምን የሚያውቁበት መንገድ ይፈጠራል ማለት ነው እና መጀመሪያ ማወቅ ያለባቸው ነገር የአላህን ማንነት ነው። ልንሰጣቸው የሚገባውም ትልቁ መጽሐፍ ቁርአን ነው። ልናሳያቸውም የሚገባው ትልቁ መንገድ የነብይ ሰለላሁ ዐለይሂ ወሰለም መንገድ ነው። ወላሁ አዕለም። ማይክ ፍሪ። እየደረሰ ነው የጀማዓ። ኦኬ ጀዛኩም ላህ ኸይር። ኡስታዛችን ሰልማን አልፋሪሲ ኻሊድ ክብሮም ጀዛከ ላህ ኸይር። ያው ጉዳዩ ያስተማረን ትምህርት የሚተገበር ነው የሚሰራበት ነው ዛሬ ነገ ሳንል ማለት ነው። ኢንሻአላህ ይህ ትምህርት ያው ቀጣይ ነው። ተያዥነት ያላቸው ትምህርቶች ኡስታዛችን ከጀመሩ ብዙ ጊዜ ሆኗል። አሁንም ይቀጥላል። በሳምንት 3 ቀን ፕሮግራም አላቸው። ሌሎችን ፕሮግራሞች አሉ። ምናልባት ጥያቄ ያልበዛው እንደሚመስለኝ ትላንትና የፈትዋ ፕሮግራም ስለነበረ ጥያቄዎቻችሁ ያለቁ ይመስላሉ። ጀዛኩሙላህ ኸይር። ኦኬ በያ ለጥያቄ ነው በያ ተሳስተ ነው ጂወጣው። ኦኬ ማይክ ፍሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀማ አንዳንድ ጊዜ እዚህ ጋር በጽሁፍ ትጽፋላችሁ፣ ምን አለበት ማይኳን ይዛችሁ ጥያቄዋን ብትጠይቁ። አንበር ጥያቄ ጠይቃለች፣ እዚህ ላይ በጽሁፍ ጠይቃለች። ኢንሻአላህ ወንድ ልጅ ማዋለጃ ክፍል ገብቶ ሚስቱ ስትወልድ ማየት ይፈቀድለታል ወይ ብላ ነው ያነሳችው። ምክንያቱም እዚህ እኛ ጋር ብዙውን ጊዜ ባሎች እንዲገቡና እንዲያዩ የልጅቷ የማለት የሚስቱን ጭንቀትና ህመም ለማየት ይገባሉ። ያ ነገር በእስልምና ይፈቀዳል ወይ ብላ ነው ጥያቄውን የጠየቀችው። አሊ ኢብኑ ሀበሻ መልስ እንትን የለም እንዴ? ሰዓት የለም ለጥያቄው መልስ? ስለዚህ ኡስታዝ ቢመልስልን ኢንሻአላህ። ይሄንን ነው ያለችው። ኢንሻአላህ እንግዲህ ሰዓት ከሌለም ሌላ ጊዜ ይመለሳል። ኢንሻአላህ ጠይቅልኝ ስላለች ነው ማይክ ፍሪ ያደርጋለሁ። ወበረካቱ ያ ጀማ ጀዛከላህ ኸይር አኺ በያችን ማሻአላህ አይ ቲንክ እንዴት ነው ይሄ ከቶፒካችን ጋር ምናልባት ከሄደ ምንም ችግር የለውም። ግን አንድ በመጀመሪያ ደረጃ እነ ሪዝዋና ብዙ ጥያቄዎችም እንዲ ሎቢ ላይ ይታዩ ነበር። አንደኛ ነገር በእያንዳለው ምን ጊዜም ጥያቄ ካላችሁ ማይክ ይዛችሁ ጥያቄ ይጠይቃላችሁ። ምናልባት ደግሞ ማይካችሁ ማይሰራ ከሆነ ደግሞ ኢንሻአላህ ለአድሚኖች ተነግሩና እንጠይቃለን ኢንሻአላህ። አብሽር ያ ረህቴ። እና ዋናው ምንድነው በተማርነው ጥያቄ እየተናገርኩኝ እኮ ነው ሪዝዋና። ይሄ በተማርነው ጥያቄ ኡስታዝ የራሱ የደርስ ፕሮግራም አለው ቶፒክ አለው በዛ ቶፒክ መጠየቅ ይቻላል። ከዛ ውጪ ግን ማንኛውንም ኡስታዝ መጠየቅ አይቻልም። ለፈትዋ አይደለም የመጣው ቀድምም ተናግሯል ሌሎች ኡስታዞቻችንም እየተናገሩ ነውና እንደዚህ አይነት ከርእሱ የሚወጡ ነገሮች ተቀላላ ወደ ፈትዋ ነው የሚሄዱት። ፈትዋ ደግሞ ሐሙስ ኡስታዝ መሐመድ ሐሙዲን አሉ እሳቸውን እንጠይቃለን ማለት ነው ኢንሻአላህ። ስለዚህ አብሽሩ አብሽሩ ኢንሻአላህ ሐሙስ አፍተር ከግጥም ፕሮግራማችን በፊት ማለት ነው ኡስታዝ መሐመድ ሐሚዲን አሉ እሳቸውን እንጠይቃለን ኢንሻአላህ። በተማርነው ትምህርት ላይ ግን መጠየቅ እንችላለን ኡስታዝ ባስተማረው ትምህርት ላይ ሌሎች ኡስታዞችን ባስተማሩት ትምህርት ላይ መጠየቅ ግን እንችላለን ኢንሻአላህ። እንደዚህ አናስጨንቃቸው ኡስታዞቻችንን በየትኛውም ኡስታዞች ታይም ላይ ይሁን ኢንሻአላህ። እና ኢንሻአላህ አይ ቲንክ ታይሙም አልቋል አሁን 8 ሰዓት ላይ ነበር ማለቅ ያለበት። ዛሬ የፖለቲክስ እንግዶች ስላልመጡ ነው ኡስታዙና አንድ ሰዓት ጨምሮ ያሰማረን ኢንሻአላህ። እና ኡስታዙና ጀዛከላህ ኸይር። እንግዲህ ኢንሻአላህ ኡስታዝ አዝሚ እጃውጣና ለኡስታዙናን በዱዓ አድርግለትና ኢንሻአላህ እሁድ ይመጣልናል። እሁድ አለው ኡስታዙና እና ኢንሻአላህ እሁድ እንዳንቀር ከኡስታዝ አቡ መሐመድ ደርስ በፊት ማለት ነው። እሁድ ማክሰኞ እሁድ ማክሰኞ አርብ እሁድ ማለት ነው ኢንሻአላህ። በሳምንት 3 ቀን ያለው እና ከኡስታዝ አቡ መሐመድ ደርስ በፊት ኢንሻአላህ ሁላችንም ለመምጣት ዝግጁ ነን ሙስተዒድ ነን። እሁድ ከኡስታዝ አቡ መሐመድ ደርስ በፊት ካሁን ሰዓት 2 ሰዓት በፊት ማለት ነው። ካሁን ሰዓት 2 ሰዓት በፊት እንግዲህ 7 ሰዓት ነው እኛ ምንለው በዩሮፕ። ወአለይኩም ሰላም ወራህመቱላሂ ወበረካቱ ሙሐናን። ካሁን ሰዓት 2 ሰዓት በፊት ኢንሻአላህ 6 ሰዓት ነው። 6 ሰዓት ላይ ማክሰኞ አርብ ዛሬና እሁድ ከኡስታዝ አቡ መሐመድ ደርስ በፊት አንድ ሰዓት በፊት ማለት ነው ኢንሻአላህ። ቀላል ነው። ከኡስታዝ አቡ መሐመድ ደርስ ታይም ያዙና ከዛ አንድ በፊት የኡስታዛችን ደርስ አለ በሳምንት 3 እና ኢንሻአላህ አበባን በትን ያጀማ ለኡስታዙና እና ኡስታዝ አዝሚን ማሻአላህ ዱአ አድርግለት ለኡስታዙና። السلام عليكم ورحمة الله وبركاته. نسيت سم يدرسال نسيت يدرسال ما شاء الله ياو برنامجنا كمزغاتاچن بفيت عند تلمدو بقدمياو استاذاچن سلمان الفارسي من البات ما اتقال يسطن على 1 ل 5 10 دقيقه ياستمارتون تمرت ما اتقال يا مكنيتو ቀደም ብለው የመጡ ሰዎች አሉ በመሐከል መጨረሻ የመጡ ሰዎች ስላሉ ከቅርታ ጋር ኡስታዛችን እጅ ወደ ላይ ቢያወጡልን ኡስታዝ ሰልማን አልፋሪሲ ما شاء الله مالتك عليها كمجمرة جمرو سمري بتارجلن بتقام كونجو المسلينيال جزاك الله خير مايك فري السلام عليكم ورحمة الله وبركاته يسمى لي يا جماعة خير ما شاء الله أستاذنا عزمين جزاك الله خيرا سمورايزد لمدرج تمرطاتنا ያው በተከታታይ ፕሮግራም እየተማርን ያለ ነው የሙስሊም ስብእና በቁርአንና በሐዲስ የታነጸ መሆን አለበት በቁርአንና በሐዲስ የታነጸው ሙስሊም ስብእና በጣም ማራኪና ተወዳጅ ነው አላህም የሚፈልገው መልካም ስብእና ነብይ ሰለላሁ ዐለይሂ ወሰለም የሚፈልጉት መልካም ስብእናን ይላበሳል እና ሙስሊም ከጌታው ጋር ሙስሊም ከራሱ ጋር ሊኖረው የሚገባው ግንኙነት ሙስሊም ከወላጆቹ ጋር ሙስሊም ከሚስቱ ጋር ሚስትም ከልጆቹ ጋር ብለን ዛሬ ልጆቹ ላይ ነበር ስንመለከት የነበረው በእርግጥ ባለፈውም ፕሮግራማችን ስለ ልጅ ሙስሊምና ልጆቹ ያለው ግንኙነት ለማየት ሞክረን ነበር በጥቅሉ እያየን የነበረው ልጆች ከአላህ ሱብሃነሁ ወተዓላ ዘንድ የተሰጡ መልካም ስጦታዎች የዚህች ዓለም ማጌጫዎች መሆናቸውን አይተናል ቁርአን ሱረት ከፍ 1846 ላይ ሀብትም እንዲሁም ደግሞ ህፃናት ልጆችም የዚህች ዓለም መደሰቻዎች ናቸው ብሎ አላህ አስቀምጦታል ስለዚህ አላህ Subhanahu Wa Ta'ala ልጅ የሰጣቸው ትልቅ ጸጋን በርግጥ አድሏቸዋል ሙስሊም ተራ ከልጆቹ ጋር ሊኖረው የሚገባውን ግንኙነት በተመለከተ ምን ጊዜ ሙስሊም ለልጆቹ አቴንሽን ሊሰጥ ይገባል ትኩረት ሊሸራው ይገባል ሙስሊም ወላጆች ልጆቻቸውን በእስላማዊ አደብ በእስላማዊ አስተምህሮት አላህን የሚያውቁ ነብይ ሰለላሁ ዐለይሂ ወሰለም የሚረዱ ትክክለኛውን የሰለፎቹን መንገድ የሚረዱ ለኢስላም መኖር የሚችሉ በእስልምና ውስጥ መኖር የሚችሉ ትውልዶችን ለማፍራት ልጆችን በእስላማዊ ትምህርት አንጾ መንከባከብና መያዝ ተገቢ ነው ሙስሊም እንግዲህ በልጆቹ ላይ ኃላፊነት እንዳለው ነብይ ሰለላሁ ዐለይሂ ወሰለም ሁላችሁም እረኞች ናችሁ እረኞች በሆናችሁበት ነገር ትጠየቃላችሁ እንዳሉ ሁሌ ያስታውሳል ኃላፊነቱን የሚወጣ ልጆችን የሚያሳድግበት መንገድ ደግሞ ሌላ የተመለከተ ነው ልጆችን የሚያሳድግበት መንገድ ለነሱ ትኩረት ይሰጣል ትኩረት ሲሰጣቸው ደግሞ የሚያስተምራቸውና እነሱን የሚይዝባቸው መንገድ በጣም በስለት በተሞላበት ቁርአንና ሐዲስን መሰረት ባደረገ መልኩ ልጆችን ይንከባከባል ፍቅር ይለግሳቸዋል እዝነቱና ረህራህ ለልጆቹ እጅግ በጣም የሰፋ ነው እጅግ በጣም የሰፋ ነው ይሄንን ስንል ግን ተፈጥሯዊ የሆነውን ፍቅር ረህራህና እዝነት ልጆቹን በፍቅርና በእዝነት አይን ብቻ ሳይሆን የሚያያቸው ለልጆቹ እሱ በፍቃደኝነትና በቸርነት በተሞላበት መንገድ ለልጆቹ ገንዘብን ያወጣል ፍቅራዊ ብቻ ሳይሆን ማቴሪያሉን ቁሶችን በአጠቃላይ ያሟላላቸዋል ነብዩ አለይሂ ሰላቱ ወሰለም ከመታወጣው መልካም ወጪ ብሎ ማለት ለወላጆች አሚን በቤተሰብህ ላይ የምታወጣው ወጪ ነው በልጆች ላይ የምታወጣው ወጪ ነውና ለልጆቹ ምንም ሳይሰስት ያወጣል እንዲሁም በልጆቹ መካከለ በወንድና በሴት ብሎ ክፍፍልን አድርጎ ልዩነትን ፈጥሮ ወንዶቹን የሚያሞግስበት ሴቶቹን መንፈሳቸውን የሚሰብርበት ሴቶቹን ከፍ አድርጎ ወንዶቹን ደግሞ የሚያዋርድበት ምንም አይነት ምክንያት የለም ሙስሊም የነብዩ አለይሂ ሰላቱ ወሰለም መመሪያ ተከትሎ በወንድና በሴት ልጆቹ መካከለ በእኩልነት ይዳኛል በእኩልነት የሚያስፈልጋቸውን ሁሉ ያሟላል አንደኛው ካንደኛው በተለየ መንፈስ አይቶ አንደኛው የበታችነት ስሜት እንዲሰማው እኔ እርባና ቢስ ነኝ በሰውሽ ዘንድ ተወዳጅ አይደለሁም ምንም መጥቀም ማልችል ነኝ አባቴና እናቴ እንኳን ለኔ ቦታ የላቸውም ብሎ እንዲያስብ አያደርጉትም ምን ጊዜም ሁሉንም ልጆቻቸውን በእኩልነት ቢመለከቱ እንጂ እንዲሁም ደግሞ እስላማዊ ተጽዕኖ እንዲያደርባቸው ትኩረት ይሰጣሉ እስላማዊ ተጽዕኖ እንዲያደርባቸው የሚውሉበትን ቦታ የተማሩበት ትምህርት ቤት አስተማሪዎቻቸውን የሚያነቡት መጽሐፍ የሚያዩትን ነገር ሁሉ ወላጆች በመከታተል ለልጆቻቸው መልካም ነገር ያደርጋሉ ስንል ተመልክተናል አቴንሽንን አይተናል አፌክሽንን ተመልክተናል አፌክሽን ስንል በእስላም ያስተምሩት አፌክት መደረግ አለባቸው ነው እንዲሁም ደግሞ አፕሪሺየሽን ልጆች ይፈልጋሉ ማድነቅ ማበረታታት ልጆችን አለብን ልጆችን ማበረታታችን የተሻለ መልካም ነገር እንዲሰሩና ነገ ሲያድጉ ኡማውን መጥቀም የሚችሉ ለእስላም ማደር የሚችሉ ሙስሊሙን ወደ ተሻለ ገጽታ ላይ ማድረስ የሚችሉና እስላማዊ ማህበረሰብ መፍጠር የሚችሉ ህፃናቶች ከና ከህፃንነታቸው ተኮትኩተው ማደግ እንዳለባቸው አይተናል እንግዲህ ሁላችንም ለልጆች ልዩ ቦታ የሚኖር ልጆችነችንንም ወደ ተሻለ እስላማዊ አስተምህሮትና እስላማዊ ስብእና የምናመጣ የአላህ ባሮች አድርገን ወላሁ አለም ይህን ይመስላል ነበር ትምህርታችን። አላህ በተማርነው የምንጠቀምና ወደ ህይወት የምናመጣው አላህ አድርገን ወላሁ አለም። ኡስታዝ ማይክ ፍሪ። السلام عليكم ورحمة الله وبركاته. جزاكم الله خير. ود ألماج أتشاكين أستاذاتشين سلمان الفارسي ما شاء الله بتأم بميقر هوني تانو سمري يسدون بتأم جدي يامل لتنسوش بتأم جاكو جنو عرد لم سمري وندزي كامارة زرزرون ديرنا برانا إن شاء الله بليلا قزي በበለጠ ያው ዲፕሊ እንደሚሄድበት ነው ኢንሻአላህ። እናንተም እንዳጠፉ ወንድሞቻችን እህቶቻችን ጥያቄ የጠየቃችሁ ወንድሞች እህቶች ያው የፈትዋ ፕሮግራም ሐሙስ ሐሙስ አለ። ከዛ በተረፈ አቡ መሐመድ እዚህ ያሉ ይመስለኛል ከትንሽ ቆይታ በኋላ ካሉ ከሰሙኝ እጋብዛለሁ። በቅድሚያ ግን ያው ኡስታዛችን ሰልማን አልፋሪሲ ዶ አርጉላቸው ያሰናበትናቸው አይደለም ጊዜ እስካላቸው ድረስ እዚሁ ከኛ ጋር ይቆያሉ። ወደሚቀጥለው ፕሮግራም ደግሞ ከመግባታችን በፊት ከኛ ጋር ተወዳጅና ተናፋቂ የሆነው ግጥሙና መንዝማው የማይሰለች የሆነው አቡ ሁዘይፋ አለ። እሱም መሸጋገሪያ የሆነ መልእክቱን ያስተላልፈልናል። ያው ተከታታይ በሆነ መልኩ ትምህርት ዲስከሽን ስለሚያሰለች ከዛ በፊት ግን አላህ Subhanahu Wa Ta'ala ለኡስታዛችን خالد كبروم خير الجزاء يكفله አላህ Subhanahu Wa Ta'ala የሚናፈቀውና የሚመኘው የሆነውን ጀነት አልፈርደውስ ይስጠው። አላህ Subhanahu Wa Ta'ala ፊት ከሚያዩት ያድርገው የነብዩ ሰለላሁ ዐለይሂ ወሰለም ጎረቤት ያድርገው። ወደ አላህ Subhanahu Wa Ta'ala ወደ እሱ በሚሄድበት ሰዓት ይህ ነው የማይባል መልካም ስራ ሰርቶ ከሲዲቆች ከሹሃዳዎች ከሳሊሆች ጋር አላህ Subhanahu Wa Ta'ala ይቀስቅዘው። እንደዚሁም ደግሞ ዝርያዎቹን ዘመድ አዝማዶቹን ሁላ የእሱ የሚወደውና የሚናፍቀውን የሆነውን ጀነት ባለቤት እንዲሆኑ የእስላም ባለቤት እንዲሆኑ እኛም ዱዓ እናረጋለን። አላህ ሂዳያ ሁላቸውንም ይስጣቸው። እኛም በሰማነው የምንሰራ አላህ ያድርገን። ሁላችንም አላህ እዚህ ቦታ እንደሰበሰበን በጀነት አልፊርዶስ አላህ ይሰብስበን። መልካችንን እንዳሳመረው ተግባራችንንም አላህ ያሳምረው። ልባችንን በኢማን ይሙላልን አላህ Subhanahu Wa Ta'ala። ልባችን ውስጥ ኢማን እጃችን ላይ ገንዘብ ነፍሳችንን እግራችን ስር አላህ ያድርግልን። ያ ረህማን ያ ረሂም ያ ሐይ ያ ቀዩም برحمتك نستغيث أصلح لنا شأننا كله ولا تكلنا إلى نفسنا طرفة عين ولا أقل من ذلك. جزاكم الله خير. وندمي أستاذاتنا أبو حزيفة أجي أسايونيال أجي ودلاي عليلم ماماركن أستاذن أجي ودلاي مالت ماماركن أجي أسايونيال. جزاكم الله خير. مايك لك ألو. السلام عليكم ورحمة الله وبركاته. لبن مرة كم تكرر لمنا. السلام عليكم ورحمة الله وبركاته. جمس إننا قرارة أهل ولانهن والحمد لله رب العالمين. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى هادي على خير الخلق محمد الهادي. بسم الله بيسمون أسكادم بالله سنجمر بالله سنحطم ثم الحمد لله بسلام تكلم بالله شروطا متى وين كرم نعمة وانت تتم من فضل الصمد على خير الخلق محمد الهادي. الله يا قرالين يا هلونغتم እገዛውን አገኘው አለፋው ደክሜ የጀነት ሰላምታ ለእናንተ አስቀድሜ አሰላሙ አለይኩም ልበል ደጋግሜ ወረህመቱላህ ያሁመተ ለሃዲ ያሁመተ ለሃዲ بسم الله بلن جمرن من ناقر سمتن يمن سرع ويارقلن قرر بقر الله عززن ان عندنا تنقر بهم او مكاكا لا تتشو ستشقر يا حيوها المسلم اسكن مكاكر بطلاتشا نقر تتن مكاراكا رشقرون انقرف باندن التناكر الدين النصيح الدين النصيحة اسكن النقاقر دينه ممكاكر في قول محمد على خير الخلق لي الناس بن ورهاب قال امرات ታዳይህን ምን ያል መለያየት አለ የኛ መወዛገ በማይነገረን በሱረቱ ለምፋ አላጣቀማላችሁ ማህላችሁ ይፈርሳል ራህማን በቁርሃኑ መልእክቱን ይገልጻል ሸያጢን ይነግሳል ለኛስ መዋረድ አለ ኸይር الخልቅ ሙሐመድ الهادي የሰመረ እንደሆነ የእስላም መንገዱ የሚያስተሳስረን ያላህን ገመዱ ወንድምህቶቼ ለዚህ መዋደዱ አለመስማማትን ዛሬው ማስወገዱ ለአላህ ብሎ ብቻ በዲን መዋደዱ መከሩን መሐቡቡ አህመድ ሙሐበብ አህመድ ሙሐመዱ ሰላምታን ዛሉን እንድትዋደዱ ይሄ ነው ሐሲዱን ከኛ የሚያስወግድ አለ ኸይር الخልቅ ሙሐመድ الهادي ያ ኢኽዋተ ልማን ያ አዩሃ ልአህባብ የነቢዩን ትእዛዝ እንድንል መርሓባ ለዲናችን ኽድማ ለአላህ ቃል እንግባ የእውነት ወንድሞች ነን ቶለ ረቢ ጀባ ጀሚዐ ልሙስሊሚን ሸርቀ ወመቅሪባ አጥብቅን ከያዝነው የገመድ መሀባ ዲኑ የዋሕዳ ነው እንዳንበል ዘንበል የሻህደተኝ ናባል ይበቃል ያግባባል ሀቂል ያሰፍነው አላድሬን አላ ኸይር ልኸልቅ ሙሐመድ ልሃዲ ጀዛኩም ላሁ ኸይር። የተሰጠኝ ታይም ባለመጠየቅ ትንሽ ያስረዘምኩ ይመስለኛል። ጀዛኩም ላሁ ኸይረን ወንድሞቼ። جزاكم الله خيرا ولا ولت دقيقة ورمينيا اشي جزاكم الله خيرا ما يكون جمر عليك تكشف السلام عليكم ورحمة الله وبركاته أستاذة جن أبو حزيفة جزاك الله خير تكتل على عيبك آنم عيبك آنم يكتلوا لنا ሰዓት ያልገደፍ ነው ያው የርሶ መንዙማ አይጠገብም ተብሎ ነው። ጀዛኩምላህ ኸይር። ወደ ሚቀጥለው ከመሄዳችን በፊት አምበር 99 የጠየቀን ወይ የጠየቀችን ጥያቄ አለ። ያ ምንድነው ወንድ ልጅ ሚስቱ በመትወልድበት ሰዓት አንዳንድ ሀገር ላይ ሆስፒታል ውስጥ ገብቶ እንዲመለከት ይደረጋል። ያ የራስ የሆነ ሪዝን አለው። እናም አንዳንድ ሀገር ላይ ደግሞ እንደ ባህል ሆኖ እንደውም ግዳጅ ነው። እኔ ማውቀው የሆነ ሀገር ላይ ግዳጅ ነው የግድ መኖር መግባት አለበትና ማየት አለበት ይጠራል። የራስ የሆነ ምክንያት አለው ፖዚቲቭ የሆነ ብለው የሚያስቀምጡት እንዲሰማው የሚል ነገር አለ። እና ምናልባት አቡ መሐመድ ኡስታዛችን አቡ መሐመድ ካሉ እንደው ብናስጀግራቸው እቺን ጥያቄ ብቻ ወይስ ኡስታዞች በገቡ ሰዓት አረፍት እየነሳናቸው ነው እየሰሙኝ ከሆነ ምናልባት ካሉ ብናስጀግራቸው ወደሚቀጥለው ፕሮግራም ከመግባታችን በፊት ማለት ነው። ኡስታዝ አቡ መሐመድ እየሰሙኝ ነው? አይታያሉ ያ ጀማዓ? እስኪ ይውልኝ ኡስታዝ አቡ መሐመድ። ኦኬ ጥያቄው ኡስታዝ ጀዛኩሙላህ ኸይር፣ ጥያቄው ምንድነው? አውሮፓ ውስጥና አንዳንድ ሀገሮች ውስጥ ሚስት በመትወልድበት ሰዓት ባል ናና ተመልከት ይባላል። ናና ተመልከት ግባ ይባላል። ስትወልድ ቆሞ ያያል ነው። ይሄ ከሸሪዓ እንዴት ይታያል ነው? ይሄ ከሸሪዓ እንዴት ይታያል? ግልጽ ነው ኡስታዝ? ኦኬ ጀዛኩሙላህ ኸይር ኡስታዝ፣ አላህ ይቆይልን። ራያ ቀጥለህ ትገባለህ። እሺ ከሳቸው በኋላ ማይክ ፍሪ። بسم الله الرحمن الرحيم الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته عندما أزمين عند مساسو قاعدة من بال البسلم النار لي مساسو مالت مجمر أسات رسو ماوك أسفل لغال من دنو تقلال لا بنبيات شنسا أسلم قزينا بصحابة قزي يالنبري ከዛ ቀጥሎ የመጣ ነገር ሁሉ የዑለማዎቹን ትግልና የዑለማዎቹን አስተያየት ነው የሚወስነው። በሌላ አነጋገር اذا ما كان هناك نص صريح من القران او نص صريح من اشس من من السنه وهم الائمه ما اقول ائمه الاربعه بل ائمه الاسلام بنسهم يلتوق انجر ያልተከሰተ ነገር ጨርሶ አዲስ የሆነ ነገር እዚህ ላይ ዑለማዎቹ የራሳቸውን ትግል የራሳቸውን ተጅሪባና የራሳቸውን ራእይ ነው የሚሰጡበት። ይህ ነገር ጨርሶ አልነበረም፣ በእስልምናም አልነበረም። ራሱ አሁን مستورد የሆነ ባህል ነው ይህ ነገር። እሺ ጥቅሙን ጉዳቱ ምንድነው? አንድ እሺ ምንድነው ባልኮ ለሚስቱ አውራዋን ሊያያት ይችላል በሚል ከተነሳን እሱ እንግዲህ ሲያስፈልግ ጉዳይ ነው ማለት። ባልና ሚስት ሆነው በመኝታ ቤት ሲገቡ ያኒ ሰውነቱን በሙሉ ለሷ ሐላል ነው፣ ሰውነቷ በሙሉ ለሱ ሐላል ነው። ይህ ሌላ ኢንቫይሮንመንት ነው። ላኪን ሰው ያየህ ራቆቷን ከፍተህ ናይ በማለት እንዲያውም ዶክተሯ ራስዋ ነርስዋ ራስዋ በጣም አንገብጋቢና አስፈላጊ ካልሆነ በስተቀር የሰው አውራ ማየት በጣም የተከለከለና በጣም ትልቅ ጀሪማ ነው። እንግዲህ እዚህ ላይ በይፋ ዶክተሩን ያየ ነርሱን ያየሽ ናይ ማለቱ ንንጃ ጥቅሙ ምንድነው ብንል ሞደርን ጊዜ ያመጣው ነውና ራሱ ይቀፋል። ممكن عندي ይለኛል ያ اخي ችግሩ አለማየት ነው። ምንድነው ችግሩ የሚያየው? ችግሩ አቆ ያቃል። አንድ ወሊድ የሆነችው የምትወልድ ሴት ምን አይነት ችግር እንዳላት ያቃል። ላኪን ሁለት እግሯን ከፍ አድርጎ ራቆቷን ማየት ብልቷን ማየት ምናምን ሰው ዘንድ እኔ እንግዲህ ምንም ተገቢ አይመስለኝም ይሄ ነገር حقيقةً የአወላልዷ ታሪክ ለማወቅ ከፈለገ እሷ ልትነግረው ትችላለች፣ ወይም ደግሞ ሪፖርት አይቶ ለማወቅ ይችላል። ይህ ግን ከዲሲፕሊን አኳያ ወይም ከጠባይ ከእንትኑ ከአደብ ትንሽ የራቀ ይመስለኛል። እኔ ላ ኡሐርም ወላ ኡሐልል፣ ምክንያቱም ብያለው አልሐራሙ ወልሐላል ላቡድ አን የኩን بالقرآن والسنة أو من كلام العلماء خاصة الخلفاء الراشدين الأربعة أو من اجتهاد العلماء. يهنا قرقن اسكهون درس إني علماء وشو اجتهاد أرقوي ستطبة انتن يلم. ولتن يهنا قر بعرف كيانو عرف الإسلامي مش أي عرف. يهنا قر أمراتشن يقبلوا الوي إني أقول لك ملاتشو أمرو يسلمنا أمرونا ملو እንጂ ጀነራሊ ዓለም አምሮ ካየንማ ሞደርን ሆኗል፣ እንዲያውም እንትን ሆኗል። በእስልምና አደብ ተቀባይነት አለው ወይ? እሷስ ደስ ይላታል ወይ? እሷ ራስዋ يعني بزي أنا بدمي تجمل لك أو عوروا ويندمو متفون تدس يمايل نجر سواء أنت ستهاتس دسيلات هالوي يهونو اللو دمرن أقدرن أمرن تن إني على قبله مهنجر إلا بتأمل أمان قبقا بيهونو دكتورو كلا يهات قد دالج ويندمو تموت هالج كتب على كالهوني እንግዲህ የዑለማዎችን አስተያየት አላየንም አልሰማንም እንደዚህ አዲስ የተከሰተ በዚህ ዘመን በዚህ ሴንቸሪ የመጣ በተለይ በዚህ አንድ 30 40 አመት የመጣ ነገር ነው ብዙ ሰው ደግሞ ይሄ ነገር የማያደርገው ስራ ነው እና አጽያፊ ሆኖ ይታየኛል እኔ ላኪን እንዳልኳችሁ በጣም አስፈልግና ዶክተሩ ካላየ ልጅቷ ትጎዳለች ጻሪ ይጎዳል ከተባለ ይህ ሌላ ጉዳይ ነው ወይም ካላየህ ኦፕሬሽን አናረግም አናስወልዳትም ይህ ከተባለ ነው ላኪን አንተ ዝም ብለህ እንደ ኤግዚቢሽን ልታት ማለት ግን والله ከቁርአን ከሱና በተያያዘ አደብ ቢስ ነው እላለሁ እኔ والعلم عند الله نعم ما يكفري رحمه الله وبركاته استاذ ازمين ለምን ድርቅ አልካተበለኝና ምክንያቱም አንድ ነገር ለማወቅ ሰዎች ይፈልጉና ያን ነገር ሳውቁት ሲቀሩ እኔ በርግጥ ከልቤ ነው ይሄን ጥያቄ የምጠይቀው ምክንያቱም very important ስለሆነ ነው ይሄ ጥያቄ እሳቸው መልስ መስጠት ከፈለጉ መልስ ይሰጡኛል ካልፈለጉ ደግሞ አይ ሌላ ጊዜ ሰጣለሁ ብለው ቢመልሱልኝ ደስ ይለኛል ለማንኛውም ይሄን ጥያቄ ለመጠየቅ የፈለኩት ነገሩ ስለተነሳ ነው ብዙን ጊዜ እኛ ሀገር ላይ አስገድዱ ባል ገብቶ ሚስት በመትወልድበት ጊዜ እንዲያይ ብለው አስገድዱ በመጀመሪያ ደረጃ ፍላጎትን ነው የሚጠይቁት ነገር ግን ብዙን ጊዜ ገብተን ስናይ እኔ ባለቤቴን እንኳን ማዋለጃ ክፍል አይደለም በማንኛውም ሰዓት አታታለሁ ግን ያንን የሚያደርጉበት ጉዳይ እነሱ ጭንቀቷን እንድትካፈል ለማድረግ ብለው ነው ለምሳሌ እኔ በዚህን ጊዜ የመጀመሪያ ልጅም የሁለተኛ ልጅም በሚወለዱበት ጊዜ ገብቻ አይቻለሁ እና ያ ነገር በዚህ حرام ወይ ማላህ ይጠይቀኛል ወይ ገብቼ በማየቴ ያ ነገር ጭንቀት ስለፈጠረብኝ ነው ጀና ወጥቼ ለመጠየቅ የፈለኩት ለዛ ነው አፉ በሉኝ ጀዛከላሁ خيرን እንግዲህ ይሄን ያህል ከተነፈስኩ በቃኛል ማይክ ፍሬ አረጋለሁ السلام عليكم ورحمة الله وبركاته جزاك الله خير وندماتشن بيا الله خير وجزاك وله نمون أستاذ سمتوهل أستاذ أبو محمد سمتوهل دينو زبيت جونو توي تعليق ميلوث نقر كاله በተናገረው ላይ ምንት ነገር ካለ ማይክ ለልከቆሎት አንድ አሳዩኝ ኦኬ ጀዛኩም الله خير ማይክ እኔ መለው ወደ መጀመሪያ አርኩት ነገር ወደዛ ነው መመለሰው በቁርአን በሐዲስና በዑለማዎቹ ያልታወቀ አዲስ ነገር ዘመን ያመጣው ነገር ሲመጣ ለምሳሌ እኔ በቁርአን በአያ ቁጥር እንደዚህ በሐዲስ رواه البخاري رواه مسلم ቢየ ይሄን حرام ነው حرام አይደለም يعني ይበቃል አይበቃም ለማለት ጨርሶ አይቻለም አዲስ ነገር ስለሆነ እኔ ግን ከዛ ከቁርአኑና ከሐዲሱና ከዑለማዎቹ ንግግር ከዛ በመነሳት የኔ አስተያየት ሰጠሁ ሁለተኛ ነገር ወንድሜ በያ አሁን ያለው ነገር ራሱ መልስ ነው እንዴት ነው አሁን ይጨናነቃል ለምን አየሁና በማየቴ ወንጀል ነው አይደለም በማለት የተጨነቀ ነው አይደለም ባታይ ኖሮ ግን ይህን ጭንቀት አይመጣህም ነበር ይህ አንደኛው ነጥብ ነው ባታይ ኖሮ ጨርሶ እንደኛ ተሆን ነበር ሚስቴ አስር ከወለደች እንዴት እንደወለደች አላቀም ግን እንደ ተቸገረች አላውቃለሁ አዝናለሁ በጣም እዝነት ነው የሚሰማኝ ረዳታለሁ ወልዳ ስትመጣ በጣም አንከባክባታለሁ ልጅዋን እሷም የፈለገውን መድኃኒት አመጣለሁ እንደገና አይዞሽ ምናምን ያልኩ ግንባርዋን እየሳምኩ በቤት እየከደምኩ እስከምትደላደልና በጣም ቁዋ እስከሚመለስ በጣም እረዳታለሁ ይህ ነው ተገቢ ይህ ነው በጣም አላህ የሚወደው ነገር ከሚስትህ ጋር የምታደርገው ነገር ይህ ነው ዋጅቡ ብንለውም ዋጅብ ነው እና ማየትህ ግን እኔ አሁን እዚህ ሩም ያላችሁ በሙሉ ብጠይቃችሁ እሷ ስትጨነቅ ስታለቅስ ልጁ ሲወጣ ምናምን ማየቱ ጥቅሙ ምንድን ነው ብንል እኔ እንጃ ጥቅሙ አይታየኝም ስትጨነቅ ለማየት ነው ጠይብ ብታይ ምንድን ነው የምትጨምርላት ከእሷ ጋር ትጨነቃለህ ጠይብ ትርጉሙ ምንድን ነው ባልጨነቅ አይሻልም እሷ ተጨንቃለች እና አይበቃም ወይ እሷ ጭንቀት ይበቃል እኔ ግን ነጻ ሆኜ ያኒ ፍሪ ነፍስ ሆኖኝ ስትወጣ ወይም እዛ ያለች የፈለገውን ገንዘብ ከፍዬ ኦፕሬሽን እንዳታረግ በሰላም እንድትወልድ የሚያስፈልግ ደም የሚያስፈልግ እርዳታ እያደረጉ ብረዳት አይሻልም ወይ ባያት እኮ እኔ ከሷ ጭንቅ ደግሞ ሁለታችን እንጨናነቃለና ምንድን ነው ትርጉሙ እኔ ትርጉሙ ጎልቶ ስላልታየኝ እኮ ነው ጉዳቱ ይታየኛል ሁለተኛ ነገር ሁለተኛ ለምን ኤግዚቢሽን ሆነ ዶክተሩ እያየ አውራዋን ነርሷ እያየች ይህ ራሱ አንተ ማየትም የለብህም ባልዋንህና ጊራ እንዲይዝህ ያስፈልጋል ቅናት እንዴት እንደዚህ እግሯን ተከፍታ አውራዋን እንትን እያየዩ ምናምን ብለ በወሬ እንኳን ልትሰማው ይሻላል እንጂ እያየህ እንደዚህ ራሱ እንትን አላኩል ሀል ምንድን ነው ጉዳቱና ጥቅሙ ብናወዳደር እኔ በጣም ጉዳቱ ይበዛል ነው ምለው ጥቅሙ ምንም አይታይኝም ምንም ያ እናንተ የምትሉት ያኒ ስትጨናነቅ ስታያት በቃ አንተም ከሷ ጋር ታ ያ اخي ዓለም ሳታያት አትጨነቅም ወይ ገና የወሊድ እንትን ህመም ሲይዛት ከሷ ጋር መታመም አለበት ታቃለህ አንተ ሁላችንና ቃለን ልጆች ወልደናል ስለዚህ ምን አይነት ጭንቀት እንኳን እሱ እነቴ ነው እኔ ልንገራችሁ እኔ ምስቴ የእንትን የወር አበባ ሲመጣባት ብቻ እጨነቃለሁ በጣም ጨነቃለሁ አላየውም የወር አበባ አላየውም ላኪን እንደምታመም እንደምትደክም ደስ እንደማይላት ምናምን ስለማቅ እነቴ ነው ብርቱካን ነው ማመጣላት ትፋህ ነው ማመጣላት አበባ ነው ማመጣላት አይዞሽ ነው ማመጣላት እንዳይሰማው ህመሟ እንዳይሰማ ወደ ሪክሬሽን ቦታ ነው ወስዳት ጭማቅ ነው ማመጣላት በቃ እንደዚህ ተኽዲር አለ አይደለም ያኒ በእንጅ እንደተወጋ አንድ ሰው ህመሙንና ጭንቀቱን እንዲረሳ ብዬ ብዙ ማደርግላት ይሄ ነው ተገቢው ከሷ ጋር አሁን የወር አበባ ሲመጣ እንዴት እንደምትጨነቀው ብትነግረኝ እኔ ከሷ ጋር ልጨነቅ ምን ትርጉም አለው ይሄ ነው እንግዲህ የኔ አስተያየትና ወንድሜ በያ አወለን ጥያቄው በጣም ቆንጆ ጥያቄ ነው ምክንያቱም አንተ ባትጠይቀው ኖሮ ያኒ ይሄ ነገር አይነገርም ነበር አሁን የምናገረው ስለዚህ እኔ እንጃ ለኔ የተደበቀ ጥቅም ካለ ንገሩኝ ከናንተ እንደሆን እኔ ግን ምንም ጥቅም የለውም ጉዳቱ ግን ብዙ ነው ምለው ይሄ አንድ ሁለተኛ ደግሞ በቁርአን በሱና ቁርአንን ሱናን ወክለን ሐላል ነው ሐራም ነው ጥሩ ነው መጥፎ ነው ልንል አልችልም ግን ወንድሜ በያ ወደ አንተ ልምጣና አንተ አየህ አይደለም ሐራም ልል አልችልም نعم مستهنج بلتوا ايهون ሁሉ ነገር ላይ አንተ ሐላል ነው والله حلال انت يا جماعه استرق بلتوان منامنون كله تياله ما ننسى الحرمه بل نبياش صلى الله عليه وسلم يهن نجر قلصوال سونت يسيت سونت بمولو انت حلال نو زي لا نغبام كن انت بزي بمايته چنقت چمرك انجي مندنو يچمركو لمالت يچالال سلازي አሁን በወንድሞችና በእህቶች ልብ የነበረው በጭንቅላታቸው የነበረው ማየቱ ጥሩ ነው የሚለው ነገር ኢንሻአላህ ተቀርፎ እንዲሄድ ደስ ይለኛል በያ በጠየቀው ማለት ነው ግን አብሽር በያ ወንድሜ አንተ ምንም ወንጀል አላደረክም ግን የሚመረጠው ግን ባታይ ነው ና ማይክ ፍሪ አባባ ላለ ወሩኛ ይሄም ሰዎቹ ተኝቶ ነው ሰርቄ ያመጣሁላችሁ የምትል የብችላ እናት የሆነች እየምለ እንተናውና አማርኛ እኔ ጋር እኮ አማርኛ والله በጣም ለግጥም ለመናገርም በጣም ይሆ አንዳንዴ በዳዴ ያስከደኝ ነው እና እንደምታውቀው በዚህ ባጭር ጊዜ ውስጥ ተገጥመው ተስተካክለው የሚመጣ ነገር አይደለም። በርግጥ ብዙ ብዙ ካሁን በፊት የሰራኋቸው ምንሃጅ በመንሃጅ ነው አከፋፍዬ የሰራሁት በኦሮምኛ ምንሃጅ الاخلاق في الاسلام ومنهج الاجتماع في الاسلام ومنهج الاقتصاد في الاسلام ومنهج منهج معات منهجዎችን ይያከፋፈልኩ ነው በኦሮምኛ የሰራኋቸው ያንንም መልሼ በአማርኛ ብሰራው والله በጣም በጣም እንጃኔ ደስ ባለኝ ነበርና እና በተለይ አልহামዱሊላሂ ረብል ዓለሚን በተለይ በወህዳ ጉዳይ ላይ መጀመሪያ አሁን ገና ወደ አማርኛ በአማርኛ እየሰራ ያለውትን መጀመሪያ በኦሮምኛ ነው ብዙ እዛ ውስጥ በተለይ ኦሮምኛ የሚሰሙ ሰዎች ምናልባት ሊያውቁ ይችላሉና ይሄ አሁን የተናገርኩት ነገር ምናልባት በስድን ባባም ብበህ እንዲያድርገ ከማለት ውጪ ማለት ነው በግጥም እንዳሁኑ ደስ ባለ ሁኔታ ለአድማጮች ጆሮ እኔ ናም አፍሪካ ወዴት የሚሄድ ወደ ሰው ጆሮ የሚሄድ አስፋልት ነው የተጠቀምኩትና አስፋልቱ ምን አይነት መኪና ነው ይዞ ወደ ጆሮ ወደ ሰው ጆሮ የሚሄድ የሚል እና አብዛኛው እንግዲህ ያው በአገራችን ውስጥ ያሉት ዑለሞችን እየዘየርኩ በምን አይነት ካለ ስራ ይያልቁ አድላ እየተየኳቸው ነውና ኦሮምኛ ስራ የነበርኩት አላህ ደግሞ በአማርኛ እንዲያገራልኝ ዱዓ ታደርጉልኛላችሁ ቢስሚላሂ ቢያ ለጀምር መንገድ ምስጋና ይገባው ለአላህ ለዋሂድ አይ ወልዳይን ወለዳ ሀዱና ሀዲ አሰላቱ ወሰላም አላ ሙሐመድ ሰላት ሰላም ይውረድ ለያውም ለበድ አሊ ወአስሃቢ ወታቢዒነ ወሐደው ወላ ሸሪከ ለሁ አሰላሙ አለይኩም አህባብ አልኪራም አብደው ለበረካ ቢስሚ ረቢል አንዓም الله بفقاد وسطن لنا الاسلام الحمد لله بل في ليل والايام يا غنان ينجت ابامن بسلام بنبياتنا لا صلاتنا سلام يورد باچونا الى يوم القيامه وطن تحت الظلام قال النساء وحده ولا شريك له لا اله الا الله بتانا والسبب ዶስተሩም ምን አላህ ቁርአን ያነገቡ እንዲህ መዋደዱን የመቀራረቡን ወንድም ለወንድሙ የመተሳሰቡን በእስላም ስነ ምግባር ተላብሰው ተዋቡ ላኢላሃ ኢላላህ ነበረ ሰበቡ የቀደምት ሙእሚኖች ሰሩት በአግባቡ አህመድ ሙሐበቡ ወሰልጠናቸው ወሐደው ወላ ሸሪከ ለሁ الله هدايهن سيتر لفلقاو قلبون لشهادتين كفت يادرقاو الله لم شاسو ستو يا صدقو يتوحد مستر بقلبو يا رقاو يكونو بالبيت قد نققاو لا اله الا الله شرك يترارقاو يهنو مؤمنو جنان ديادرقاو سنتو يتنفقاو يفعل ما يشاء وحده ولا شريك له ቦታል ነበረው የዛሬው ጭካኔ መባባል አልነበረ አንተ አይደለም ከኔ በውኸዋው ገመር ታስሮ ነበር ያኔ ያቦሉማ እስላም አራለስ ያኔ በረህማኑ ትእዛዘ በቁርአን ብያኔ መዋደድ መፋቀር የእስላም ስልጣኔ ይቅርባይ ስሞገስ ብገኝም ቅራኔ እንዳንድ አካል ሆነ በመሐባት አስረው ወሐደው ወላ ሸሪከ ለሁ መሐባው እንዳይመስል በዘመድ ባገር በጎሳ በወገን አይደለም በመንደር ነጭ መሆን መጥቀር እንዳልሆነ ቁም ነገር ደሃው ከሀብታሙ ጋር መተሳሰር በአላህ አንድነቱ ማመን ብቻ ነበር የመልእክተኛውን ትእዛዛቸው ማክበር ሙሽሪኮች ይህ ነበር እያስጨነቃቸው ወሐደው ላ ሸሪከ ለሁ የቀደምት ሙእምኖች ታሪካቸው ጠራ በእውነተኛው ሙእምን መሐባን የዘራ በሁሉ ሁሉም jaba dine do mai salama bekum sanjal kaba ya mante bekum san gadda batte